አዎ በጓሮ የሚደመጥ ነው እንጂ እንደዚህ ፐብሊክሊ የሚደመጥ አይደለም። እኛ ላይፍ ደርስ ማለት በቃ ታሊም መጅሊስ ላይ የሚሰጥ ታሊም ነው። ገብታችኋል? ለራሳችሁ ሴቭ አርጋችሁ አዳምጣችሁ ድሌት አርጉት ፕሊስ። ኖ አም ኖት ኢን ዳት ሌቨል ሰምራ ፕሊስ። ገብታችኋል? እንደዛ ነው። ሌላው ኢንሻአላህ ዛሬ ደግሞ ያደረኩት ያው አንደኛ ኮምፒውተሬን ወስጄ አስመዘገብኩ። ይገርማችኋል፣ እንደው በቀላሉ ያልተገዛ ኮምፒውተር 1100 ወይም 1200 ዶላር የፈሰሰበት ነው። የአንድ አመት ጋራንቲ ያለን ይላሉ ነጮችና ወስደን አሳየናቸው። አሁን ክሪስማስ ነው እና ሲባል ጃንዋሪ ላይ ይዘው ተመለሳሉ። ተመልከቱ፣ ክሪስማስ ነው ጃንዋሪ ላይ ይምጣሉ። በዛው መሀል ላይ ግን ቴክኒሻኑን አሳየሁት እና ሳውንድ ሲስተሙን አስተካክዬልሃለሁ ምናምን አለ። እኔ እንግዲህ አሮ ነው ዛሬ እንዴት እንደሆነ። ለማንኛውም ሀርድዌሩ ምናምን መቀየር አለበት ብሎኛል። ያው ጋራንቲ ካለ እንግዲህ ጃንዋሪ ላይ አስቀይረዋለሁ ብያለሁ። ለጊዜው ግን ምን ኮምፒውተር ነው የምትሉት? ዲስክቶፕ ኮምፒውተር አለ አይደል? በዲስክቶፕ ኮምፒውተር ሎንግ ታይም ስጠቀምበት የነበረ ነበር። ዛሬ እስኪ በሱ ፎርማት አድርጌ መጠቀም አለብኝ አልኩና በሱ ገባው። በተረፈ ሰላም ናችሁ? ደግ ናችሁ? ምን አዲስ ነገር አለ? አልሐምዱሊላህ፣ በእኛ በኩል አልሐምዱሊላህ ሁሉም ነገር ሰላም ነው። ፈቢሃ ወኒዕማ ነው። አላህ ሁሉንም ነገር እንግዲህ ኸይር አድርጎ ያሰማን። ዘወትር ደግሞ ኢንሻአላህ ዱዓ እያደረግን ወንድሞቻችንን የምናስታውስበት ሁኔታ እንፍጠር። ውጥረቱ እያየለ በመጣ ቁጥር የሚያሳስበንም ሀሳብ እየጨመረ ሊመጣ ይገባል። ስለዚህ ያንንም አንዘጋ ነው። ዛሬ የምናየው ሱረቱ ተክዊር ነው አይደል? ያ ጀማ እስኪ ባልሳሳት፣ ወደ ደርሱ ከማለፌ በፊት ዛሬ የምናየው ሱረቱ ተክዊር። ውህ የረሳሁት ዛሬ አዲስ ዜና አለኝ። ብሬኪንግ ኒውስ አለ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ዛሬ በቃ ይህን ዜና እነ ቢንቱል ኸይርም ሆነ እነ ኑርጀናም በሉ እነ ሰምራ በቃ ከሰሙት እንደሚቀኑ እርግጠኛ ነኝ። ቅናት ታውቃላችሁ አይደል? በመልካም ነገር መቅናት። እሺ፣ ለምን ወንዶችን አልጠራም ካላችሁም ይገባችኋል፣ ዜናውን ስናገር ይገባችኋል ብዬ ነው። አዎ፣ ለምን ወንዶች አልተጠቀሱም ካላችሁ ማለቴ ነው። ዜናው ዛሬ ባለንበት እኛ እኔ ባለሁበት አካባቢ ማለት ነው፣ ለሴቶች በቃ ስፔሻል የሆነ ቴስት ነበር። ቴስት ታውቃላችሁ አይደል? ኤግዛም። እንዲያ ያን ፈተና ብፈትናችሁ እኔ እንዲያ በጣም ማወቅ ብፈልገው ምን ያህሎቻችሁ መመለስ ትችላላችሁ ነው። የሚገርመው የተፈተኑት እናንተ ተምራችሁ ያለፋችሁትን ነው። ገብቷችኋል እንዴ? እስኪ አንዷ ያጨቃጨቀችንን ጥያቄ ልድገምላችሁ። እየሰማችሁ ነው? ደግሞ እንዴት ነው ነገሩ? ወአለይኩም ሰላም ወረህመቱላህ ወበረካቱሁ ሂራ። እሺ፣ ጥያቄው አንዷን ብቻ ነው የምደግምላችሁ። ካወዛገበችው ቀላል መስላ ካሳሳተችው መካከል ረሱል ሰለላሁ አለይሂ ወሰለም በየሁዶች ሴራና ደባ እንደሚታወቀው ሲሕርና ድግምት ተደርጎባቸው ነበር። አለይሂ ሰላቱ ወሰላም ይህ ከይሁዶች የሆነው ሴራ እሱም ሲሕሩ ወይንም ደግሞ ድግምቱ በተደረገባቸው ሰዓት አላህ ሱብሓነሁ ወተዓላ በዚያ ሳቢያ አላህ ሱብሓነሁ ወተዓላ በዚያ ምክንያት ያወረዳቸው ሁለት ስራዎች አሉ። እነዚያን ሁለት ስራዎች ምረጥ ይላል ጥያቄው። ሀ ሱረቱ አናስና ሱረቱ አልፈለቅ፣ ሁለተኛው ሱረተይን ሙአውዘተይን ሐመሩሃ ሐናለ መልስናቸው መ ሁሉም መልስ ነው። ሁለት ሀዎች አሉ አይላፍ ጀና ኤንድ አቡ አይሻ ሁለት ሀዎች አሉ። ሐሌታው ሀ አለ ሐመሩሃ አለ የትኛው? ሐሌታው ሀ አለ እንደዚሁም ሐመሩሃ አለ። እሺ አቡ አይሻ የመጀመሪያው አለ። የመጀመሪያው ማለቷ እንግዲህ ሐሌታው ሀ መሆኑ ነው። ኡሙሙኒ ግን እንደዚህ የመጀመሪያው ሀ አለች ማለት እሱም ሐሌታው ሀ ነው። አይላፍ ጀናም ዘ ሴም ቲንግ እንደዚሁም ኡሙ ዘከርያ ነንበዋ ማለቷ ያው ሀሌታ ውሃ ነው። የጀነት ሙሽራ ደግሞ መ ሁሉም መልስ ነው ነው። ይህ እኮ ነው የሚያስደስተኝ። በቃ ሁላችሁም ኤክስ ስትከናነቡ ደስ ይላል። እህቶችም ጋር ጨቃጨቀን ይሄ ነበር። በቃ ሁሉም ኤክስ ሲሆኑ ኡኡ አሉ ይድረስልን አሉ። ያው ሰምራም ወደቀች፣ ሙሙኒም ወደቀች፣ ቢንቱል ኸይርም በቃ ወድቃለች፣ ምርጀናም በቃ እንዳለ ተረፍርፈዋል። አቡ አይሻ የመጀመሪያው ነች ከወደቁት መካከል። ሄራ ያው አስተያየት አልሰጠሽማ፣ ያንቺ ድዋ ነው። ድምፁ ዛሬ ባንቺ ድዋ ነው። ለምን ነዋ እና ሙአዊዘተይን ብቻ ለምን አይላፍ ጀና? ዋት አባውት ሱረቱል ፈለቅ እና ሱረቱ ናስ? መልሱ ሀሌታ ውሃ ሳይሆን ሀመር ውሃ ነው። ሐመር ውሃ ምንድን ነው? ሀና አለ መልስ ናቸው ይላል አይደል እንዴ? መልሱ እዛ ጋ ነው ያለው። ሱረቱል ፈለቅ ሱረቱ ናስ የሚለው መልስ ይሆናል ራይት። ሙአዊዘተይን የሚለው መልስ ይሆናል ራይት። ሐመር ውሃ ደግሞ ሀና አለ ይላል ራይት። መግን ሁሉ መልስ ነው የሚለው ሊሆን አይችልም። ገብቷችኋል አይደል እንዴ? እንዲህ አይነት የሆነ ትሪኪ ጥያቄ ያነሳን መጠየቅ ደስ ይላል። ይህን ይመስላል ነው እንግዲህ ያጨቃጨቀን ስለነበር ያከራከረን ስለነበር ከዚያም ባሻገር ያወዛገበን ስለነበር ኢት ዘ ሴም ኢት ኖ ዘ ሴም አኮርዲንግ ቱ ዩት ሜይ ቢ ዘ ሴም ቻሌንጂንግ ነው አለች። በቃ ሙሙኒ ብጀዛኪላ። አዎ አሁን ነው መልስ ያገኘው። በዛኛው እንኳን ካስሽኝ፣ በዚኛው በቃ ክሰሽኛል። አሁን ቅድም ብትሳሳችም። አዎ ሌላው ደግሞ ምን አልኳቸው መሰላችሁ? የሚከተሉትን ጥያቄዎች በትክክል በማንበብ እውነት የሆነውን ውሸት ብለህ ጻፍ አልኩኝ፣ ውሸት የሆነውን ደግሞ ስህተት ብለህ ጻፍ አልኩኝና እንዳለ ተረፈረፉ። ገብታችኋል? ኢንስትራክሽኑ የሚከተሉትን ጥያቄዎች በጥሞና በማንበብ እውነት የሆነውን ውሸት፣ ውሸት የሆነውን ደግሞ ስህተት ብለህ መልስ ይላል። እንዳለ እውነት ሐሰት፣ እውነት ሐሰት ሲል አይደለም ኤክስ፣ አይደለም ኤክስ፣ እንደዚህ ነው በቃ። ኡስታዝ ምን እንደ አለፋ ቧይሻ እንግዲህ ተናነበኩ እኮ ገብቷቸው እየሳቁ አረለ እንዴ? አዎ ይህን ያስተማሩን አገር ቤት እኮ እንዲህ አይነት ጥያቄን ይመጣ ነበር። ሌላው መጨረሻ ደግሞ ደስ የሚለኝ ጥያቄ ያቀረብኩት ዛሬ ለወንዶች ፈተና ላይ ምን አልኩኝ? ክላስ ውስጥ ረባሽ ማን ነው? ስሙን ጻፍ። ሁለተኛ ከክላስ ውስጥ ደግሞ የማይቀር ተማሪ ማን ነው? እሱንም ስም ጻፍ። ሶስተኛ ደግሞ በቁርአን አቀራረብ ስልቱ ከቁርአን ከክላስ ውስጥ ማን ነው አንደኛ? ገብቷቸዋል። ይሄ ደግሞ ተጨማሪ ጥያቄዎች ነው። ረባሾች መታወቅ አለባቸው። አዎ ሲመቻቸው የሚመጡ ሳይመቻቸው የሚመጡ ደግሞ መታወቅ አለባቸው። ገብቷቸዋል። አዎ ምክንያቱም ሽልማት እየተዘጋጀ ስለሆነ ለዛ ሽልማት ተካፋይ ሊሆኑ የሚገባቸው በእንትንም ጭምር ነው፣ አኽላቅ ያላቸው እንትንም ጭምር ነው። እና እኛም ኢንሻአላ ያው ጁዝ አማ ስንጨርስ የግድ ቴስት እናዘጋጃለን አይደል? በተባባልነው መሰረት ጁዝ አማ ስንጨርስ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቃኒታት ጁዝ አማ ስንጨርስ ያው ሪቫይዝ የሚያደርግ አጠራ ጠር ያሉ እንግዲህ የሚከተሉትን ጥያቄዎች ትክክለኛውን መልስ በመምረጥ ጻፍ ነው። ሌላው አዛምድ ነው። ሌላው እውነት ሐሰት ነው። ሌላው ደግሞ እርጥብ ሳይሆን ደረቅ ጥያቄ ነው። ገብቷችኋል አይደል እንዴ? እንድትዘጋጁበት ነው የሁሉ ማስታወቂያ እንድትዘጋጁበት ነው ነው። ከዛ በኋላ እንግዲህ ሌላ ተጨማሪ ኤክስትራ ማርኮች አሉ። ከእነሱ መካከል ምንድን ነው ክላስ አክቲቪቲ ይባላል። ክላስ አክቲቪቲ ማለት አሁን ለምሳሌ ተፍሲር ከሆነ ፈተናው ከተፍሲር በኋላ እጃቸውን ያወጡ ፓርቲሲፔት የሚያደርጉት ያው ለነሱ ልዩ የሆነ ማርክ ያስፈልጋቸዋል ነው። ሌላው ደግሞ ክላስ አክቲቪቲ ማለት ጥያቄ በሚጠየቅበት ሰዓት አሁንም እጃቸውን ያወጡ የሚመልሱና ያልገባቸው ነገር ደግሞ አሁንም እጃቸውን ያወጡ የሚመልሱ ናቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሁለተኛ ደረጃ ደግሞ እንደ መስፈርት አድርገን ያስቀመጥነው ምንድነው? እንደ መስፈርት አድርገን ያስቀመጥነው ያው የማይቀሩ ክላስ ውስጥ የማይቀሩ ገብታችኋል? ክላስን አቴንድ የሚያደርጉ ፐርማነንትሊ እና ኮንስታንትሊ እነሱ ራሱ ኢንሻአላ ስፔሻል ሆነ ማርክ እንደሚሰጣቸው ነው። ከዛ በኋላ ግን በዲያስፖራው ኢዝ ቬሪ ዲፊካልት ቱ ጌት ዲስ ቲንግ ይሄን አሁን መነግራችሁን በተለይ በእኛ በዲያስፖራው በጣም ለማግኘት ይከብዳል። እሱም ደግሞ ምንድነው ካላችሁኝ አኽላቅ አኽላቅ አሁን እያንዳንዳችን ጎረቤት ብንኖር እንተዋወቅ ነበር አለ እንዴ? ሰምራ እንዲነች ይባላል፣ ኦሞ ሞኒብ እንደዚህ ነች ይባላል፣ ኦሞ ሙስሊማም እንደዚህ ነች ይባላል። አሁን ግን በሩቁ ተከባብረን በቃ ሰላም አለይኩም ወአለይኩም ሰላም። ስለዚህ ያው እሱ ካንስል ይደረጋል ማለት ነው። አኽላቁን እንግዲህ አላህ ዘንድ መተሳሰብ ነው። እሺ አሁን ወደ ደርሱ እንመለስ። አልሐምዱሊላህ ረቢል ዓለሚን ወቢሂ ነስተዒኑ ዐላ ኡሙሪ ዱንያ ወዲን ثم الصلاة والسلام على أشرف الأنبياء والمرسلين اللهم علمنا مما ينفعنا وزدنا علما رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي أما بعد السلام عليكم ورحمة الله وبركاته إن شاء الله بزي ساعة قدي يمنا التفسير ቀጣይ የሆነችው ሱረቱ ተክዊር በመባል የምትታወቀዋን ሱራ ይሆናል። እንግዲህ ኢንሻአላህ ሁላችንም በጥሞና እንከታተል። ዛሬም እንደተለመደው ተፍሲሩን አይት ገረፍ ገረፍ ካደረግን በኋላ ከእናንተ በኩል እንግዲህ የተሳትፎን ያው ድምጽ ተስፋ እናደርጋለን። هذه السوره اولا መጀመሪያ እቺ ሱራ መኪያ ምንድነች? መኪያ ነች። لأنها نزلت قبل هجرتي عليه الصلاة والسلام مكناتهم عليه الصلاة والسلام كما استددات شو بستفيت يتوردت سورة سلوانة شنو وآياتها يزلت شو أنكسوش عندما يتوقعوا 29 هيا زتن أنكسوش يازج معرف ستهن بعد أي سورة نزلت كيتنياو سورة بوالاني توردت شو كتبالا نزلت بعد سورة المسد كسورة المسد بماسكت اللو يتوردتشو انجديه النزين انقوار نتبوش كاين بوهالا يبدأ تبارك وتعالى في هذه السورة الله سبحانه وتعالى بزي سورة مجمرو من بمالتنو إذا الشمس كورت انجديه إذا الشمس كورت بلو مالت ሁላችንም እንደምናውቀው هذا متى يكون መጀመሪያ ይህ የሚከሰተው መቼ ነው? ይህ የሚከሰተው መቼ ነው ከተባለ هذا يكون يوم القيامة ይህ የሚሆነው በቂያማ ቀን ነው። والتكوير تكوير ማለት ምን ማለት ነው? يا جماعة تكوير بلو مالت جمع الشيء بعضه الى بعضنا العلماء عند النجر بللا نجر لا بماكل عند النجر بللا نجر لا بمچمر انجدي متقلل اند مالتنا ولفه مالت ياو متقلل نو مثال سي تقسو علماء منالو كما تكور العمامه على الراس لك انجدي انيا وندوچ አማማ አለን ማለትም በአናታችን ላይ ማለትም በራሳችን ላይ የምንጠቀልለው መንትን አለ ኢማም አለ አይደል እንዴ? ያቺ አናትና ራሳችን ላይ እንደምትጠቀልለው ማለት ነው። ስለዚህ ኢደ ሸምሱ ኩዊረት ብሎ ማለት ፀሐይ በተጠቀለለች ጊዜ ወሸምስ ፀሐይ እንደሚታወቀው ኩትለቱን አይ ቂጣቱን አዚመቱን ከቢራ እጅግ በጣም ግዙፍ እጅግ በጣም ትልቅ የሆነች ክፍል ነች። ዋሲዓ ሰፊነች في يوم القيامة جنبك أماكن يا جماعة يكورها الله عز وجل الله سبحانه وتعالى يتقللاتال فيلفها جميعا ويطوي بعضها على بعض عندنا نوان بلالا إياكنا يتقللاتال يتفلقاتال فيذهب نورها الله سبحانه وتعالى ستامنج ينبرون برهان ولو ينفقاتنا يكماتال ويلقيها في النار إِلَّا مُنُّ تَكَلَّتْشُ الله سبحانه وتعالى سعين تَكَلَّلَالٍ إِذَا الشَّمْسُ كُوْهِرَتْ بِكِيَامَكَنْ سعين بتتكللش جزيالٍ الله سبحانه وتعالى بِكِيَامَكَنْ سعين متكلل بِكَّاسَي هون إِدَقْمُوا عَلَّو إِسَاتُسْتْ يِكَلَكْلَتَالْ إِسَاتُسْتْ يِوَرَوْهُرَتَالْ بِأَيِّ دَلِيلْ لَمَهُنُوا إِنَّنْ بَنَّنِّ لِبَّتْ سَعَتْ صحيح لما تقللوا الله بقرآن بجلس تنقر كما تقللوا بشاقر جن تتقللا إساتوست لما تجمروا النا لما وروروا من يمياس دقف من رجال إيه مسارتها يتياكينو الله سبحانه وتعالى يا جماعة سورة الأنبياء لي من إلال سورة الأنبياء لي الله من أنا إنكم وما تعبدون من دون الله أي من غيره قلت له أنه دي أن أنت يمتامل قواتشو كما نج كالله سبحانه وتعالى يمتامل قواتشو أمالك توتش كالله يمتامل قواتشو أمالك توتش باتك علي حسب جهنم أي تحسبون في جهنم بجهنم تحسبون في جهنم مالت بجهنم استورورو يتعلالو أنتم لها واردون أي داخلون أنت الزاوست يمتقبو هنا تشو صلى تشولا لمشركوش من يالنا الله سبحانه وتعالى زيقا عندمنا سورة الأنبياء لاي كالله يمين ملك ويمين ملكوت عمالك توش باتك علي جهنم استيقبالو عملاكو تشاتشوهم سايكرو ولكن يستثنى من ذلك من عبد من دون الله من أولياء الله إيه استثنى أرقو ميوطاو exempt አርጎ የሚያወጣቸዋሉ አንድ ያፉ ወይም ለድቅ አስከስቶኝ ባትሪ በጣም ያለቀ ነው አንድ ይልሰካው ሶኬቱ አላ ከሱ ውጭ የሚያመልኩትን በአጠቃላይ አማልክት እሳት ውስጥ ይጨምራቸዋል ከአምላኪዎቹ ጭምር ነገር ግን እንላለን ከነሱ መካከል ለይቱ የሚያወጣቸው ወይንም ደግሞ የዚህ መሰል ክፉ እጣፋንታ የማይገጥማቸው አሉ እነሱም ያአላህ ሱብሃነሁ ወተዓላ የቅርብ ወዳጆች ናቸው النزي الله سبحانه وتعالى يقرب داجوش عنده متوقعه يعلن نسو فقاد يعلن نسو فقاد وينم دمو يعلن نسو مشاتنو ايه بيتكستو فإنه لا يلقى في النار يعو كالله سبحانه وتعالى أولياوش مكاكل عندهم سو اي كلاكلم كما قال الله تبارك وتعالى الله سبحانه وتعالى النسون استثناء القرسي وتعجو من على إن الذين سبقت لهم منا الحسنى النزي أغنى له كن يامك أكل تردي لتوسن الله تشو أولئك النزيانة مثل فترتات عنها أي عن الجهنم كجهنم مبعدون يرك ألو وينم يميركونا تشو لا يسمعون حسيسها يسوان انكوان أنديت دمس أي سموم وهم في مشتات أنفسهم خالدون أو النسو بسواست يميشواتن يميفلقواتن إياغنو زنت عالم ينوران لولال كان نسو مكاكلن دمناك لمساري عيسان عليه الصلاة والسلام يمسل من أولياء الله ومن الأنبياء والمرسلين كالله سبحانه وتعالى يكرب بالموالوش مكاكل عندو النوان نونو كزيان تاري أيين النايت ملكتن كونا كالله وچالو تبمولو إساتوس تيچ أمرا لسيل النزياء يسو يكرب وداجو تشونتن عندما تقلل إزاو صورة لأي ملس تستبتنو سلزي ودوان نونة ملس النبل إذا الشمس كورت سهاي بتتقللش جزي وإذا النجوم عندزيوم كواكبت النجوم جمع النجمي صورة الانفطار لأي الناس توصلن وإذا الكواكب انتثرت بالنبت ساعت الكواكب جمع كوكبين عندما وإذا النجوم أي جمع النجم كواكبتنا وإذا النجوم اندزيوم كواكبتك انكدرت بمعنى انتثرتنا بس هي مينينجني على الله تشو ስለዚህ ከዋክብቶችም እንከደረት ብሎ ማለት ተበታትነው በወደቁ ጊዜ አይ ተሳቀጠት كما تفسر الايه ግልጽናን እንዴ واذا الكواكب انتثرت የምትለው አያ እንደምትተረጉመው واذا النجوم انكدرت ብሎ ማለት ከዋክብትም እንደዚሁ ተበታትነው በወደቁ ጊዜ واذا الجبال ጅባል ብሎ ማለት ደግሞ እንግዲህ ጋራው ነው ተራራው ነው ሱይረት ሱይረት ብሎ ማለት ምን ማለት ነው ያው እንግዲህ አመድ በሆኑ ጊዜ هذه الجبال العظيمه الصلبه العاليه الرفيعه تكون هباء ግልጽናን እንዴ እቺ እንግዲህ በመሰረቷ ጠንካራ ነች የምንላት ከፍ ያለች ነች ብለን የምናስባት ግዙፍ ናት ብለን የምናስበው ተራራ እንኳን ሳይቀር ጋራ እንኳን ሳይቀር አመድ ይሆናል وسيرت الجبال فكانت سرابا دالو سورة النبأ لي الله سبحانه وتعالى سلازي كزي من نرده من دنو يا جماعة الله سبحانه وتعالى بكيامك انك مكستو تكستوش مكاكل سوستن يونو ياو وإذا الجبال اندزيهم تقاروش انها تراروش سيرت عمد بون ساعتسن من لما لتفلقينو دليل عبابال بتن كتا كتو جزي نعم ايه اتليست بتعم تفاجئ مسلينيان وإذا الجبال اندزيهم قاروش انها تراروش سيرت بتن كتا كتو جزي وإذا العشار نعم عرادتن يو كستت ቂያማ በሚቆምበት ሰዓት በዚህ ሱራ የተጠቀሱ ስንት ክስተቶች እንዳሉ አንድ በአንድ ያያየን ነው ካንደኛው ብንጀምር ፀሐይ በተጠቀለለች ጊዜ ወደ ሁለተኛው መለስ ስንል ከዋክብቶች በየቦታው ተበታትነው በወደቁ ጊዜ ወደ ሶስተኛው መለስ ስንል ጋራዎችና ተራራዎችም እንደዚሁ በተንኮታኮቱ ጊዜ አሁንስ አራተኛውን እስኪ እንመልከተው وإذا العشار عطلت أون ما معنى العشار وما معنى عطلت عند بعند الملكة العشار يمتلوا بمجمريا جمع عشراء جمع عشراء بلمالت العشراء وهي الناقة الحامل التي تمت لحملها عشرة أشهر تملكتها شوين دي العشار يمتلو ياربن ياكال بمسارتو عشراء كمتلو يمتاج ستون عشراء بلو مالت دمو من مالتنو جمل نتشالو من عينت جمل ارقوز يونج جمل ارقوز يونج جمل كمونو باشاقر عصرن ياوروان يمولاج مالتنو عشار بلو مالت يا جماعة سنزي ارقوز جملو تشم ርጉዝ ግመል በመመረበት ሰዓት ግን ስፔሲፊክ የሆነውን ታይም እንዳንዘነጋው እሱም ደግሞ ከማፈሰረው ባዱል ፉዳላ ኪታባቸው ላይ እንደተረጎሙት የአስር ወር ርጉዝ ግመል ላይ ተባለው ለምን ወያሉ አወለን መጀመሪያ እቺን የቁርአን አንቀጽ እኛ ለምንረዳት አንችልም አሉ በቃ ለምን አንነግራችሁም እንዴት ብለዋ እንዴ እኛ ለምን አይገባንም እኛ ለምን አንረዳም ካላችሁ ለማለት የተፈለገው ምንድነው የአስር ወር እርጉዝ ግመል ያላትን ቫልዩ we don't understand እኛ በቃ ሊገባን አይችልም ለምን በዛም ወቅት የነበሩት አረቦች ማለትም ረሱል ሰለላሁ ዐለይሂ ወሰለም ይህ የቁርአን አንቀጽ በሚወርድበት ሰዓት ዘመን የነበሩት ሰዎች ይገባቸዋል ለአንሃ ካነት ሚን አንፈሲል አምዋል ለምን እቺ አስር ወር እርጉዝ ግመል እጅግ በጣም ቫልዩ ያላት በጣም ውድ ንብረት ነበረች እንደምን እንደል አረብ አረቦች ዘንድ وتجد كزي يتنسأ وتجد صاحبها يرقبها ويلاحظها كزي يتنسأ ነው በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረ አንድ አረብ የአስር ወር እርጉዝ ግመል ባለቤት የሆነ ከሆነ ይንገበገብላታል በቃ ይንሰፈሰፍላታል ከኋላ ከኋላ ይከተላታል ويعتني بها ويأوي إليها ويحف بها في الدنيا በቃ ዱንያ ላይ ካሉት ምርጥ ነገሮች እሷ ነበረችና ነው لكن ነገር ግን وعليكم السلام ورحمه الله وبركاته اختنا شباز لكن እንላለን ነገር ግን በቂያማ ቀን እንደዚህ ቫልዩ ያላት ገብታችኋል እንደዚህ ምንድነው የሚባል ዋጋ ያላት እንደዚህ ዋጋ እንዳልነበራት በቂያማ ግን ተዓጠሉ عطلت متلواقالس አሁን عشار ማለት የአስር ወር እርጉዝ ግመል ከሆነ ኦጢለት ቢማዕና ቱሪከት ኦጢለት ቢማዕና ኑስየት ግልጽ ነው እንዴ? ወኢዘ ልዕሻሩ ስለዚህ የአስር ወር እርጉዝ ግመሏም በተተወች ጊዜ የአስር ወር እርጉዝ ግመሏም ኦጢለት ብሎ ማለት እንደዚሁ በተረሳችና በተዘነጋች ጊዜ ሙርጀና ኖ ምንድን ነው ነው እኔ ጋ ነው የጀማ እየሰማችሁ ነው እንዴ? ኦጢለት ብሎ ማለት መጀመሪያ አጠለ የአጢሉ ከሚለው የመጣ ነው። አጠለ ፊዕሉ ማዕሩፍ ሲሆን ኦጢለ ብሎ ማለት ደግሞ ፊዕሉ መጅሁል ነው። ስለዚህ ኦጢለት ብሎ ማለት በተተወች ጊዜ፣ ኦጢለት ብሎ ማለት በተረሳች ጊዜ እንደ ማለት ነው። ኦጢለት የምትለዋን ቃል ለማወቅ ፈልገሽ ከሆነ አጠለ ከሆነ ረሳ ማለት ነው። አጠለ ማለት ዘነጋ ማለት ነው። ግን ኦጢለ ከሆነ ይቀየራል ወደ መጅሁል ይሆንና በተረሳ በተዘነጋ ጊዜ ይሆናል። ይህ እንግዲህ ያ ጀማዓ አራተኛው ክስተት ነው። በቂያማ ቀን ከሚከሰቱት በቁርአን ላይ ማለት ደግሞ በመንቀራው በሱረቱ ተኩር ላይ ከተገለጹት ክስተቶች መካከል አራተኛውን ክስተት እየቆጠርን ነው። ደግሞ አለው አንደኛ ፀሐይ በተጠቀለለች ጊዜ አለ። ምን በማለት ኢደ ሸምሱ ኩውረት። ሁለተኛስ ወኢደ ነጁሙ ከደረት አለ። እሱም ደግሞ ምን ማለት ነው? ከዋክብቶችም ተበታትነው በረገፉ ጊዜ። በሶስተኛስ ደረጃ በቂያማ ቀን ከሚከሰቱት ክስተቶች መካከል ጋራዎችና ተራራዎች በተንኮታኮቱ ጊዜ። ምን በማለት ወኢደ ልጅባሉ ሱይረት በማለት። አራተኛስ ወኢደ ልዕሻሩ የአስር ወር እርጉዝ ግመሎችም ዑጢለት በተረሱ እና በተዘነጉ ጊዜ። ይህ እንግዲህ ነግሬያቸዋለሁ ቫሊዩን በረሱል ዘመን ሲወርድላቸው የነበሩት አረቦች ከእኛ ይበልጥ ሞር አንደርስታንዲንግ ይኖራቸዋል ነው። ወኢደ ልውሑሹ ነዓም አልውሑሽ ጀምዑ ወሕሽን። ውሑሽ የምትለው አቃል ራሱ ወሕሽ ማለት ነው። ወሕሽ ከሚለው የመጣ ነው። ወሕሽ ሙፍረዷ ነው፣ ሲንጉላር ፎርሟ ነው። ውሑሽ ከሆነ ግን ጀምዕ ነው፣ ፕሉራል ፎርሟ ነው። ገብቷቸዋል እንዴ? ወኢዘል ውሑሹ ስለዚህ እንስሳትም በአጠቃላይ ሑሽረት። ሑሽረትም ልክ እንደ ዑጢለት ፊዕሉ መጅሁል ነው። ሐሸረ ከሆነ ሰበሰበ ማለት ሲሆን ሑሽረ ከሆነ ደግሞ ተሰበሰበ ይሆናል። ስለዚህ ወኢዘል ውሑሹ እንስሳትን በአጠቃላይ ሑሽረት በተሰበሰቡ ጊዜ። ግልጽ ነው። ወልሙራዱ ቢሃ ጀሚዑ ደዋብ አሉ። ውሑሽ በሚባልበት ሰዓት አጠቃላይ ኩሉ ማ የዱቡ አለል አርዲ በምድር ላይ የሚንቀሳቀሰውን እንስሳ ነው። ሊቀውሊሂ ተዓላ አላህ ስብሓነ ወተዓላ በቁርአኑ ላይ በማለቱ ምን ወማ ሚን ዳበትን ፊል አርዲ በምድር ላይ እኮ አንዲትም ተንቀሳቃሽ እንስሳ የለችም። ወላ ጣኢሩን የጢሩ ቢጀናሐይ እንደዚሁም ደግሞ በሰማይ ላይ የሚንሳፈፍ አእዋፍም እንኳን የለም። ሰማይ ላይ በክንፉ የሚሳፈፍ እንኳን አእዋፍ አይኖርም። ምን ቢሆን እንጂ ኢላ ኡመሙን አምሳሉኩም ልክ እንደናንተ አምሳያ ኡማዎች ቢሆኑ እንጂ። ማ ፈረጥና ፊል ኪታብ ሚን ሸይ አይ ማ ተረክና ፊል ኪታብ ሚን ሸይ እኛ እኮ በኪታብ ላይ በመዝገብ ላይ የተዘነጋ ነገር የለንም። ثم الى ربهم يحشرون አለ። እንስሳት በምድር ላይ ተንቀሳቃሽም ቢሆን በአየር ላይ በሁለት ክንፉ የሚንሳፈፍ አእዋፍም ቢሆን ልክ እንደኛ አምሳያ ኡማዎች ቢሆኑ እንጂ ሌላ አይደሉም። በመጽሐፋችን ላይ በመዝገባችን ላይ የረሳ ነው የዘነጋ ነው ነገር የለም የተጻፈ ቢሆን እንጂ ነው። መጨረሻቸው፣ ፍጻሜያቸው፣ መሰብሰቢያቸው ወደኛ ነው ይላል። እንዴት ትሕሸር አደዋብ የውም አልቅያማ። እንግዲህ የሚያሳየው ይሄ ነው። በቅያማ ቀን አይደለም የሰው ልጅ በቅያማ ቀን አይደለም ህይወት ያለው መናገር መረዳት የሚችለው የሰው ልጅ ነው እና ያ እንስሳዎች እንኳን ሳይቀሩ ይቀሰቀሳሉ። ምን ይከሰታል? የመቀስቀሳቸው ፋይዳ ምንድን ነው ብለዋ እንስሳዎች ተቀስቅሰውስ አላህ ስብሓነ ወተዓላ ፍርድ ላይ አስቀምጦ ጀነት ሊያስገባቸው እሳት ሊያስገባቸው ነው ወይንስ መል ሙራድ መል ፋይዳ ሙራዱ ምንድን ነው? ምንድን ነው ያለው ፋይዳ ከተባለ ምን አሉ ዑለማዎች ወዩሻሂዱሃ ናሱ እንስሳዎችና አዋፍ እንኳን ሳይቀሩ ይከሰከሳሉ የሰው ልጅ ያያቸዋል ወይቆጣሳሊ بعضها من بعض እንስሳዎች አንድም እንኳን ሳይቀሩ ከተከሰከሱ በኋላ አንዷ በሌላኛው ላይ የበቀል እርምጃዋን እንድትወስድ ይደረጋል እንዴት فإذا اقتص من بعض هذه الوحوش لبعض امرها الله تبارك وتعالى ان تكون قلت له ምንድነው አንዷ በሌላኛው ላይ እምትበቀለው ካላችሁ حتى انه يقتص للبهيمه الجلحاء التي ليس لها قرن من البهيمه القرناء قالوا ياتي بدنيا لا يالچ من يالات قند يالات انسسا قند بللات انسسا لا انكون يقطعت رمجوان بتوست يقطعت علندوان بتزرغانا بتبدلات بتظلمات مرتوان بتغفات بقياما كن ሁለቱን ቢቀሰቀሱ ይደረግና ያቺ በዱንያ ላይ ይያለች ቀንድ ሳይኖራት የተበደለችው በዱንያ ላይ ይያለች ቀንድ ሳይኖራት የተዘለመችውና መብቷ የተገፈፈው አላህ Subhanahu Wa Ta'ala በقياما كن መብቷን ያስከብርላታል አላህ Subhanahu Wa Ta'ala በقياما كن መብቷን ያስጠብቅላታል ስለዚህ ቀንድ የለላትን ቀንድ ያልነበራትን ቀንድ ይሰጣትና ቀንድ ኖራት በበደላት እንስሳ ላይ የበቀል እርምጃን ሰንዝራ አላህ Subhanahu Wa Ta'ala በዚህ አይነት መልኩ ኢቅቲሳስ ያደርጋል ከዚያስ በኋላ ይሁሉ ካለቀ በኋላ አመረህ አላህ ተባረከ ወተዓላ فكانت ترابا አፈር ሁኚ ይላታል እንስሳዎችን ባጠቃላይ አፈር ይሆናሉ وانما يفعل ذلك سبحانه الله سبحانه وتعالى انني ما ادركبت مكنيات لاظهار عدله بين خلقه قالوا بفطرتاته مكاكل يسن فتحونت جلصنا بروح ادرغو لما سايت نو ايه انجدي خمسنياو كستت نو ود سدسنياو كستت نيد وفي ايات التالي بقطعو علي الله سبحانه وتعالى من الان واذا البحار ባህሮችን ባጠቃላይ ሱጅረት ገብታችኋል በምንድን እንበለው አልቢሃር ጀምዑ ባህሪን ነው አወለን ሱጅረት ማለት ምን እንበለው በአንድ ላይ በተጠቃለሉ ጊዜ ወጁሚአት لعظمتها وكثرتها በአንድ ላይ በተጠቃለሉ ጊዜ ሲባል ከትልቅነቷና ከብዛቷ የተነሳ ነው فإنها تمثل ثلاثة أرباع الأرض تقريبا أو أكثر مكنياتو مدراتشين ينيين كونة مدراتشين يتملكت كونة سنت سنتين يونو يوها كفل اسكمان من يملس اللي بمدر مدراتشين باتك علي من يهال بارتوانو كف اندزي يوها عنداراتين يو بيتشا سوست عراتين يو نعم كايشا كايشا مقامي سوست عراتين يو يكل بوها يتكللنو ግልጽ ነው እንዴ ያቺ ባህር ታራ ከብዛቷ ይሁሉ ባህርና የዋ ክፍል ታራ ከምንዋ ጋር ከትልቅነቷ ጋር ወኢዘል ቢሃሩ ባህሮችን ባጠቃላይ ሱጅረት ማለት በአንድ ቦታ በተጠቃለሉ ጊዜ اذا كان يوم القيامه فانا تسجر ሁለተኛ ትርጉም አለ ያ جماعه ይረሳው እንዴም አሰህ ሰውን አይቀርም من معناته واذا البحار باروتشم اندزيو باتقالاي سجرت بمعنى القو توقد مندنو بتقطعطلو غزي دلصنو بتقطعطلو غزي معناته انديت قالاچو تشتعل نار عظيمه وحينئذ تيبس الارض باتقالاي اساتو يقطعطلنا مدر تدرقالچالو ولا يبقى فيها ماء بوسطوا منم اينت وها اي كرم لان بحرها المياه العظيمه تسجر حتى تكون نارا مكنياتهم بحروا يزلوا وها تقطعطلو اسات اسكنيون درس يقتلال كزام بهالا بقى مريت تدرقالچالو امام الشوكاني رحمه الله جن منالو رحمه الله فتح القدير بتسنيو كتاباتشو واذا البحار بحروتشن باتقالاي سجرت اي بعضها عن بعضين አንደኛው ከሌላኛው ባህር ጋር ተቀላቅሎ ማለት ነው በአንድ በሆነ ጊዜ ገብታችኋል አንዴ በአንድ በተጠቃለለ ጊዜ በሚለውም ተርጉመውታል ነው ይሄ እንግዲህ ስድስተኛው ክስተት ነው ሰባተኛው ክስተት ወኢዘ النفوس النفوس جمع نفس نفس عندت نجار مندي عن نفوس كونه ده منجدي نفساتي هونال جمع نو زوجت اهون زيغا زوجت بلو مالت زوجت بالابداني اي جمع كل شكل الى نظيره هو التاني ترقم اللو اهونم لببلو واذا النفوس زوجت يمتلو ሁለተኛ ትርጉም ተሰጥቷል አንደኛ እያንዳንዱ ነፍስ ከመሰረታዊ አካሏ ጋር ዝውውጅት ማለት በተቆራኘች ጊዜ ሩህ አለ የሰው ልጅ ከሞተ በኋላ ሩህ እንግዲህ ይሄዳል ያ በቂያማ ቀን ሩህን አላህ Subhanahu Wa Ta'ala ከመሰረታዊ አካሉ ጋር ከግሩ ከጁ በአጠቃላይ ከሰውነቱ ጋር ባቆራኘው ጊዜ ወይንም በተቆራኘች ጊዜ ይህ አንደኛው ትርጉማ ነው قلت له واذا النفوس روحكم نفسات باتقالاي كمسرتاوي اكلاتشو غار بتقرانيو غزي معناتنو وعليكم السلام ورحمه الله وبركاته ابو عائشه ثلاثهنياو ترغوم اسمندنو واذا النفوس نفسات هيوت يالاتشو نفسات باتقالاي انغدي زوجت بلو معنات من معنات نو بدن بكاستوالاچوت እያንዳንዱ ነፍስ ከቢጤዋ ጋር በተቀላቀለች ጊዜ ነው አይ يجمع كل شكل الى نظره እንዴት ካላችሁ والمراد بها مجمرة الانسان كله فتزوج النفوس يعني يضم كل صنف الى صنفه እያንዳንዱ ከራሱ ቢጤ ከራሱ አምሳያ ጋር ምን ይደረጋል ይቀላቀላል ስንት አይነት ሰዎች አሉ? አላህ Subhanahu Wa Ta'ala የሶስት የሰው ልጆችን በሶስት አይነት ዲቪዥን በሶስት አይነት ክፍል ከፍሏቸዋል። اصحاب الميمنة ما اصحاب الميمنة አንደኛ واصحاب المشأمة ما اصحاب المشأمة ሁለተኛ والسابقون እዚህ ጋር ደግሞ السابقون አሉ ተሽቀዳዳሚዎች አሉ። ገጣቻን የሥራ መስገባቸውን በቀኝ የሚቀበሉት የሥራ መስገባቸውን በግራ የሚቀበሉትና እንደዚሁም ደግሞ ደረጃቸው ከፍ ያለ አሳቢቆን አሉ። ለዚህው ወኩንቱም አዝዋጀን ሰላሳ ያለው አላህ Subhanahu Wa Ta'ala ሱራቱን ዋቂዓህ ላይ እናንተ በሶስት ተከፋፈላችሁ ጥንዶች ናችሁ አለ። አይ አስናፈን ሰላሳ ሶስት አይነት ቅርንጫፍ ወይንም ደግሞ ዲቪዥን አላችሁ ያለው። ስለዚህ ያ جماعه ግልጽ ለማድረግ አሁንም እደግመዋለሁ واذا النفوس زوجت በሁለት አይነት መልኩ ልናየው የሚገባ አያ ሲሆን አንደኛው አተረጓጎሙ እንደ ተመለከትነው እያንዳንዱ ነፍስ ከራሷ መሰረታዊ አካል ጋር በተጣመረች ጊዜ ማለት ሲሆን በሁለተኛ ደግሞ የተተረጎመው ትርጉም እያንዳንዱ ነፍስ ከራሷ አምሳያና ቢጤ ጋር በተቀላቀለች ጊዜ ነው። ከዚያስ በኋላ አላህ Subhanahu Wa Ta'ala ምን አለ? واذا الموؤوده الموؤوده بمعنى المدفونه ያቺ ከነ ህይወቷ የተቀበረችው ልጅ سئلت በተጠየቀች ጊዜ الموؤوده موؤوده ማለት ምን ማለት ነው? هي الانثى እሷ እንግዲህ በጾታዋ አንስታይ ጾታ ያላት ሴት ነች አሉ። تدفن حيتن ያቺ ከነ ህይወቷ የምትቀበር ነች አሉ። وذلك تاريخ رجم ነው መቼም ማቀ ለምሳሌኝም ከመካከላችን ግልጽ ሐሳቡ ምንድነው? انه في الجاهليه لجهلهم وسوء ظنهم بالله كما هي منታቸው የተነሳ ከእስላም በፊት ማለት ነው። ከእስላም በፊት አረቦች ከማ هي منታቸው የተነሳ ወይንም ደግሞ በአላህ Subhanahu Wa Ta'ala ላይ ከነበራቸው መጥፎ አመለካከትና እምነት የተነሳ وعدم تحميلهم እንግዲህ ትግስትም ከማጣታቸው የተነሳ ማዛ ካነ ይፍዓል يعير بعضهم بعضا متى اذا اتته الانثى ይገርማል እኮ ከእስላም በፊት የነበራቸው ባህል እጅግ በጣም አስቀያሚ እጅግ በጣም አሳፋሪ ከመሆኑ የተነሳ እንግዲህ ከመሐይምነታቸው በአላህ ላይ ከነበራቸው መጥፎ አመለካከት ትግስትም ከማጣታቸው ወይንም ደግሞ እዝነትና ፍቅርንም ከማጣታቸው የተነሳ አንድ ሰው ሲትም ልጅ አላህ Subhanahu Wa Ta'ala ይሰጠው ከሆነ በሌላው ላይ እንደ ተናቀ ይቆጥራል። አንደኛው ለሌላኛው ይንቀዋል ዝቅተኛ ነው ብሎ ያስባል ለምን ካላችሁ አላህ ሴትን ልጅ ስለሰጠው ብቻ ስለዚህ فاذا بشر احدهم بالانثى ظل وجهه مسودا وهو كذيب قران ላይ እንደተገለጸ ማለት ነው አንድ ሰው ሴትን ልጅ አግኝታል የሚል ብስራት ቃል መጣለት ከሆነ ፊቱ የተቆማተረ የተከሰበቃ የተቆማተረ ሆኖ ያዘነ እየተቆጨ ይቀበል ነበር ممتلئ هما وغما بحسابنا بጭንቀት ይሞላል ነው ግልጽ ነው ከዚህ ሁሉ ግን قبل التمييزም እንዲያውም بعد التمييزም ከነ ህይወቷ ይቀብራት ነበር ማለት ነገሮችን መለየት እስከምትችል ድረስ ያቆያሉ አንዳንዶቹ ደግሞ ገና ነገርን መለየት ሳትችል حتى እንዲያውም ምናሉ ሚስት እንግዲህ ነፍሰ ጡር ሆና ምጥ ላይ ይያለች ለመውለድ እየተጨነቀች ይያለች የነ መስዳት ጉድጓድ ቁፍሮ ያዘጋጅላት ነበር አሉ ነዑዙ ቢላህ ጉድጓድ ቁፍሮ ያዘጋጅላትና ጉድጓዱ ላይ እንግዲህ ማህፀን ጽንስ ነበረው እጅን ዓለም በሚቀላቀልበት ሰዓት ድብ የሚለው ጉድጓዱ ላይ ነው ወንድ ከሆነ ይዞት ይሄዳል የተወለደው ሴት ከሆነ ደግሞ እዛው ላይ ባፍሪ ቀብሮ ነበር አሉ ይሄ እንግዲህ ምን ያህል አሳፋሪ ባል እንደነበር አስተውሉ ሌላኛው ደግሞ ባዕድ ተሚዝ ነው ትንሽ ነገሮችን መለየት ከጀመረች በኋላ እንግዲህ አይን ያየ አባት የሚቀብርበት ሁኔታ ተፈጥሯል እንዲያውም የታሪክ መዛግብትን ብናገላብጥ አንዳንድ ቦታ ላይ ለማንበብ የሚሰቀጥጥ ነው ታሪኩ ምን ይላሉ ልጅ ማለት ነው ልትቀበር ልጅ ማለት ነው ህይወቷን ልታጣ ልጅ ማለት ነው አይኗ ያየ ይስጋ ክፋዋ አባቷ ሊቀብራት ነው ጉድጓዱን ቆፈዋል የስጋ ክፋ የሆነችው የደም ክፍል የሆነችው ልጅን በቆፈረው ጉድጓድ ላይ አስገብቷል አፈር በላያ ላይ መጨመር በሚጀምርበት ሰዓት አሉ ምን ተፈጠረ ያፈሩ ትቢያ ጽሙን ማበላሸት ሲጀምር እየተቀበረች ያለችዋ ልጅ ምን ታረግ ነበር አሉ አባቷ ላይ ያየችውን ያቧራና የትቢያ ምልክት ትጠራርግለት ነበር አሉ ነዑዙ ቢላህ ይህንን እንኳን እያየ እንስሳ የሚያሳየውን ፍቅር ማሳየት አልቻሉ እንስሳ እንኳን የዚህን ያክል ማስተዋል የዚህን ያክል የመገንዘብ ፓወርና አቅሙ ሳይኖር ለልጅ ምን ያክል እንደሚንሰፈሰፉ ተመልከቱ what about እኛውስ የሰው ልጅስ አባቴ እያለች ጽም ላይ ያለውን ትቢያ እየጠረገች አይኑ እያየ ሲቀብራት አያሳዝንም ይህንን ነው እንግዲህ አላህ ስብሓነ ወተዓላ በቁርአኑ ላይ ወኢዘ ልመውዑዳ ማለት ያቺ ሴትም ከነ ህይወቷ በተቀበረችዋ ሴትም በቂያማ ቀን በተጠየቀች ጊዜ ይላል ይህ እንግዲህ አላህ ስብሓነ ወተዓላ ያው በቁርአኑ ላይ ያስቀምጦታል የምትጠየቀው ጥያቄ ምንድን ነው بأي ذنب قتلت بأي ذنب مالت بمن طفاتها بأي ذنب بمن ونجلوا بأي ذنب بمن حاطياتوانو قتلت تتجدلتشو قبتاتشوان إيهن يو أتايك سلطو من اندون تاكالاتشو عند طفاتن يان يونان أطفي مالتنو من سلا درقهن يادر ركوتلو على قبتاتشوان من سبدلون وندي يادر ركوتلو على በዚህ ሰዓት የዚህ አይነት ያጣይክ ስልጥ ምንን ያረጋል ማለት ነው ያ በዳይንና ያን እንግዲህ ዟሊም የሆነውን አካል ውስጡን እንዲከነክነው ታደርጋለ የዚህ አይነት ይዘትና አቀራረብ አለው ቢአይ ዘንብን በምን ወንጀሏ ነው ቢአይ ዘንብን በምን ኃጢአቷ ነው ቁትለት የተገደለች ብሎ አላህ ሱብሃነ ወተዓላ በቂያማ ቀን የምትጠየቀውንስ ጥያቄ አስታውሳለሁ ነው وإذا الصحف وإذا الصحف الصحف يمثلها جمع صحيفة قلت نو جمع صحيفة مزاجبت نو مزجب صحيفة سيون الصحف دمو بلورال فورم نو مزاجبت مالت نو وهي ما يكتب فيها الأعمال مزاجبت كون تارا يمن مزجب نو يمن اسم مزاجبت نو كالاتشو የሰው ልጅ ስራዎቻቸው የሚጻፉበት የሆነ ነው وعلم ايها الانسان ان كل عمل تعمله من قول او فعل فإنه يكتب ويسجل እያንዳንዱ የሚናገረው እያንዳንዱ በእያንዳንዱ የሚያሰማውና የሚሰራቸው ማንኛውም አይነት ሰዎች ይጻፋሉ ምንም ነገር አይቀርም አላ የምዲ አላ የዲመን አምና ኪራም ካቲቢን ግልጽ ነው የሱ የቅርብ ባለሟል በሆኑት እንግዲህ መላእክቶች ተከበሩት በሆኑት ይጻፋል ለዚህ ነው አላህ ሱብሃነሁ ወተዓላ بقرآن لاي سورة الإسراء لاي هلاتنا من دم الناوكو ونخرج له آل الإنسان يوم القيامة كتابا يلقاه منشورا بكاما كان لسوليج مزاقبتون إنا كرب الله تعالى تزرقتو إنا تكفتو قلت سنو يميا يونون مزقون كزياس من البلال اقرأ كتابك كفى بنفسك اليوم حسيبا مزقبين عن دين البلال መዝገበን ቅራ ይባላል ዛሬ ከፊል ለፊት የምታዩ ዛሬ ከፊል ለፊት ተከፍቶ የምታዩ መዝገብ ባንተ ላይ ለመመርመር ብርግጥ በቃ ሌላ ምስክር አያስፈልግም ነው ለምን የሰው ልጅ እንደሚታወቀው ይረሳል ለዚህ ነው አለይሂ ሰላቱ ወሰላም የሰው ልጅ እዚያ ምድር ላይ ይያለ የሚሰራቸውን መልካም ስራዎች ከተወሰኑ ጊዜ በኋላ ሊረሳና ሊዘነጋ ይችላል የዛን ያክል የሚሰሰታቸውንም ስተቶች እንደዚሁም ሊረሳና ሊዘነጋ ይችላል በቂያማ ቀን ግን መዛግብቱ ተከፍቶለት ይመጣል አንዱንም እንኳን እንዳይረሳ ይደረጋል በትክክል እንዲያስታውስ ነው ለዚህ ነው አለይሂ ሰላቱ ወሰላም እንግዲህ ይሄ መዝገብ ይሄን ያክል የሚገለጥ ከሆነ ወሚን ሁስኒ እስላም المرء ያሉ የአንድ ወንድም የእስልምናው ማማር ምልክት አለው የአንድ ጥህት የእስልምናው ማማር ምልክቱ ተርኩሁ ማላ يعني የማይጠቅመው ነገር መተው ነው ለምን በማይጠቅመው ነገር እንኳን ገብቶ ስራውን ቢሰራ ከመመዝገብ የማያመልጥ ከሆነ በማይመለከተው ነገርና በማይጠቅመው ነገር እየገባ ملاسون يزرقا يميارا كوننا كمزقلم يمامل تكون لسو يميرجو من حسن اسلام المرئي يسوي يسلمنا ما مار ملكتو تركو متوونو ما لا يعني يما يتكمو النقر ارقف فارقو متوونو كالتوس يسلمنا على مار اللتن مالتنو لسينا عليه الصلاة والسلام بليل حديثات جولا منالو من كان يؤمن بالله واليوم الآخر فليقول خيرا أو ليصمت بالله أننا بمجر رشاوكا بتككل يامنا ويزم تاني مرت ويندقمو ملكا من نقرينا قرالو لأن كل شيء سيكتب عليه مكنياتهم إيان دان بابلغتو يمت تصعف بيت سلوانج يعو راسون لكو التبي قبانو كذيان بمسكتل الله سبحانه وتعالى بكتايو آلة منالة وإذا السماء كشطت قلتنا سمايم اندزيهو بتقشلت اتشكزي السماء فوقنا دمتاوكو سماي كلاتش اللينو قدي سقف محفوظ قوي شديد قلتنا يتتأبك ايوانا تارانا اندزيهم تنكرانو قلتنا عندي لذينو الله سبحانه وتعالى بقرآنه لاي والسماء بنيناها بأيد سماين بجاتين من ادرجن بجاتين سيرزيغا اي بقوتين بحايلنا بتنكاري جنبان وقال تعالى ايضا الله سبحانه وتعالى منال وبنينا فوقكم سبعا شدادا سورة النبأ لاي كلاچوم لاي ሰባት ጠንካራ የሆኑ ሰማዮችን ገነባን በቂያማ ቀን ግን እቺ ጠንካራ የተባለችዋ አላህ ሱረቱ ዙመር ላይ እንዳለ ወሰማዋቱ መጥውያቱን ቢየሚኒሂ አላህ ሱብሃነሁ ወተዓላ በቂያማ ቀን ሰማያትን የበጁ ይጠቀልላቸዋል አለ እንግዲህ የሚያሳየው ወሰኡ እንደነምረው ወኢዘ ሰማኡ ሰማያትም እንኳን ሳይቀሩ ወይንም ኩሽጠት ማለት በተገሸለጡ ጊዜ ነው ወኢዘ ንጁሙ ወኢዘ ልጀሂሙ እንደዚሁም ደግሞ ጀሂም ማለት እንደሚታወቀው ጀሃነም ነች سعرت سعرت مالت بتكت عطلج كزي سعرت بمعنى اوقدت الجحيم هي النار عندما تتوقعوا جحيم راسوا ساتنج لذين الله سبحانه وتعالى اتشي مكت عطيوا من هنا يا جهنم مكت عطيوا من دنو أعلم دي الله يجمر الله شو عندما كراتشوت يا أيها الذين آمنوا أن أنت يمناتشو سووتشوي قو أنفسكم راساتشون تبقو وأهليكم عندما بتسووتشاتشون تبقو نارا كأسات تبقو وقودها نتبه زيغانو محل الشاهد اتشسات مكة تعطيها عنا زارتو دينغاينا وعلى عجيب سلازي اتشي مكة تعطيها انقدي يسو لجنة دينغاي كونة تشو جهيم دو مراسوا بتكت عطلش جزي بكت عطلوا بيّنش جزي مالتنو كزياس الله سبحانه وتعالى من على وإذا الجنة انقدي القرآن المثاني إبالال يقرآن نيزت أكرار بيّن كونة من جزيم سلا كفار وشكاورا كتل لنا سلا مسلم مؤمن وشتكسال سلا جنة كاورا سلا جهنم نو سلا جهنم كاورا دقمو من سلا جنة كسيارغان كزياس وإذا الجنة والا بتكاران ودقمو جنة انديهو أزلفت اند تكار ببتدرق اقزي الجنة جنة دمتاوكو دار المتقين الله بتككل يمتنككو تيونت ينسو معرفينج ما فيها بوسطة ما لا عين رأت ولا أذن سمعت ولا خطر على قلب البشر بوسطة دقمو انجري بعين يالتايو بجرو يالتدمتنا بعدتك على يسولج بوسط انكوان عصواتشونا علماتشو يمعوكو نقراتو تشيني عزلشنج سنزي وإذا الجنة والا جنة انديهو أزلفت قلتنا أزلفت بلو مالت عند التكار بتدرقه قزي لازم بنبي الله إبراهيم عليه الصلاة والسلام قزينا مشركوتشو عندما التوقت لمن دنو تعوتاتن يما تسموتن مسمات يما يشلوتن ما دامت يما يشلوتن لتقراتشو قزي باتك على مدرس يما يشلوتن يما تعملكواتشو بتبالو بتساعت إنيا متشات أنا يوالو عندما يسمو إنهوك ألن إنهو ملساتشو منم تكمل ماس قنيت عندما يشلو إنهوك ألن تارا لمن تعمل كاللاتشو تبالوها تارا لمن تقزى اللاتشو الله ناملاكيات لمن التادرقون لمن السنة تقزون بتبالو بتساعت منالو إنهوكو النزين دنقاي ومن بانشت يتقربوتن تاوتات باتكالي ما نعبدهم إنهوكو أن نعمل كاتشوهم لمن نجي إلا ليقربنا إلى الله زلفا إنا ودى الله سبحانه وتعالى يقربنا أها ودى الله سبحانه وتعالى يقربنا البلن عصبن علمنا ونجي للي لا يدلمنا قلتنا سلزي بزننا تشنمكو عن دموتن سو بموتو سم الله سلمن بموتو سو سم لالله سيسال المسالة إلى الله وكتب على إنجدي جوكنو قلتوا أتشوال متى يكي ميقباو بكتتا الله مونو سالة السن كمتى يكي لك مسمات ما دامت ما يتي ما يتشلن أكال يميلا منكونا وهذا الشرك أكبر تلك يونا شركنو رسول ديفند عند عدرقنو من بمالت جيتاي الله نو مسجدو لالله نو قل شيخ قولين مولانا قلن يمنا من البيتو كون لنا نقرسان ياك الربنيان يمن كون يمرس عون ساون كشي عرات متوبة في تبوره القرآن لنكوان قدمت مشركوش يزيانة مرس ستون بنبرنو الله بقرآن لا يسفرهم سنزي يانت منقد يزيانة منقد اندونا للتاوكي قبانو يمن لو الله مناله وإذا الجنة جنة من دزيو أزلفت عند التكر بتدرجة جزي بزين ساعة الانجلي علمت هلا عوك اتشالة نفس ايان دان دان نفس عوك اتشالة ما احضرت او ما احضرت مالت اي ما قدمته من خير وشر او نزيقا እያንዳንዷ ነፍስ ያስቀደመችውንም አወቀች፣ መልካም ነገርን አስቀድማ እንደሆነ እንደዚሁም ደግሞ መጥፎን ነገር አስቀድማ እንደሆነ እያንዳንዷ ነፍስ ታውቃለች አለ። ለዚህ ነው የውመ ተጂዱ ኩሉ ነፍሲን ማ አሚለት፣ እያንዳንዷ ነፍስ የሰራችውን ስራ በምታገኝበት ሰዓት። ግልጽ ነው አይደል እንዴ? የውመ ተጂዱ ኩሉ ነፍሲን ማ አሚለት ሚን ኸይሪን ሙሕደራ ወማ አሚለትሁ ሚን ሶ፣ ከሰራችው መልካምም ስራ ሆነ ከፈጸመችው መጥፎም ስራ ቀርቦ እንደምታየው እንደሚደረግ አላህ በዚህ ላይ ያስረዳል ነው። ግን መጥፎ ስራ ሰሪ ከሆነች ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ፣ በሷና እንግዲህ በሰራችው ክፉና መጥፎ ስራ መካከል እንዲሆንላት ትመኛለች፣ ረጅም ርቀትና ረጅም ጊዜ እንዲኖር ትመኛለች። ወይሐዝሩኩም አላሁ ነፍሰሁ፣ አላህ ስብሓነ ወተዓላ ራሳችሁን እንግዲህ ያስጠነቅቃል ነው። አፉ በሉን እንግዲህ ያው ዛሬ 14ቱን አንቀጽ ካየን በዚህ ብናቆም ጥሩ ይመስለኛል። ሱራውን ከምንጨርስ ያው ለሁለት ብንከፍለው ጥሩ ነው። አሁን ለሪቫይዝ ያክል ዝም ብዬ ከላይ ቃላዊ ትርጓሚውን ብቻ እየተንተራስኩ ገረፍ ገረፍ አረግላችኋለሁ። የዘለላችሁት ቃል ካለ ኢንሻአላህ መጨረሻ ላይ መጠየቅ ትችላላችሁ። ይህን ሱራ ከመጀመራችን በፊት ሁላችሁም እንደምታስታውሱት የጠቀስናቸው አንኳር አንኳር ነጥቦች አሉ። አንደኛ እቺ ሱረቱ ተክዊር መኪያ ነች፣ ከረሱል ሰለላሁ ዐለይሂ ወሰለም ስደት በስተፊት የተወረደች ስለሆነ በውስጧ ያዘለቻቸው አንቀጾች ደግሞ 29 ናቸው። ነዘለት ባዕደ ሱረቲል መሰድ፣ ከሱረቲል መሰድ በማስከተል ነው የተወረደችው። አላህ ምን አለ? በቂያማ ቀን ከሚከሰቱት ክስተቶች መካከል ኢለሸምሱ ኩዊረት፣ ፀሐይ በተጠቀለለች ጊዜ። ፀሐይን ይጠቀልላታል አለን። መጠቅለል ብቻ ሳይሆን እሳት ውስጥ ይቀላቅላታል አለን። ለምን ሲባል አላህ በቁርአኑ ላይ ቃል ገብቷል። ሱረቱል አንቢያ ላይ ምን አለ? ለነዚያ ሙሽሪኮችና አጋሪዎች እናንተንም ሆነ ከአላህ ከኔ ውጭ ማለትም ከአላህ ሱብሓነሁ ወተዓላ ውጭ የምታመልኳቸውን አማልክቶች በአጠቃላይ እሳት ውስጥ እንጨምራቸዋለን ሲል ቃል በመግባቱ ነው ብለናል። ከነዚህ ውስጥ ግን እስቲፍና አድርገን የምናወጣቸው የአላህ የቅርብ ወዳጆች አሉ። ሚስለ ዒሳ እብን መርየም ወአምሳሊሂ፣ ዒሳ እብን መርየምና አምሳያዎቻቸው የአላህ የቅርብ ባለሟሎች ግን ቢመለኩም፣ ሙሽሪኮቹ ቢያጋሩባቸው፣ መስራንያቹ ቢገዟቸውም በራሳቸው ፍቃድ ካለመሆኑ አንጻር አላህ ሱብሓነሁ ወተዓላ እነሱን እስቲፍና ያረጋቸዋል ብለናል። ወኢዘ ንጁም እንከደረት፣ ሁለተኛው ክስተት ደግሞ አንጁም እንግዲህ ጀምዑ ነጅም ነው። ከዋክብቶች እንግዲህ ተበታትነው በወደቁ ጊዜ እንከደረትና ኢንተፈረት ቢማዕና ዋሂድ ነው ብለናል። ወኢዘ ልከዋኪብ እንተፈረትን አልፈነዋል። ዛሬ ደግሞ የቀራ ነው ወኢዘ ንጁም እንከደረት ነው። ግልጽ ነው። ስለዚህ ከዋክብቶችም ተበታትነው በወደቁ ጊዜ፣ ወኢዘ ልጅባሉ ጋራዎችም እንደዚሁ ሱይረት ማለት በተንኮታኮቱ ጊዜ፣ ወኢዘ ልዒሻሩ ዒሻር ብሎ ማለት የአስር ወር እርጉዝ ግመል ማለት እንደሆነ አይተናል። ኡጢለት ማለት ደግሞ እንደዚሁ በተረሱ በተዘነጉ ጊዜ ነው። ወኢዘ ልውሑሹ እንደዚሁም እንስሳት በአጠቃላይ ሑሽረት ማለት በተሰበሰቡ ጊዜ ወይንም እንዲሰበሰቡ በተደረጉ ጊዜ። እዚህ ጋር ምን ለማለት ተፈልጎ ነው? እንስሳዎች እንኳን ሳይቀሩ ይሰበሰባሉ። ቀንድ የሌላት ግመል፣ ቀንድ ባላት ግመል በዚህ ዱንያ ላይ ግፍ ተፈጽሞባት ከሆነ አላህ ስብሓነሁ ወተዓላ በቂያማ ቀን ፍትሐዊ መሆኑን ለፍጡራን ለማሳየት ያቺ ቀንድ ሳይኖራት የተበደለችው በቂያማ ቀን እሷም የበቀል እርምጃዋን እንድትወስድ ይደረጋል። ከዚያም በኋላ አፈር ሁኝ ይላታል። አፈር ትሆናለች፣ ሁሉም እንስሳዎች ማለት ነው። ወኢዘ ልቢሓሩ ሱጅረት፣ ባህርም እንደዚሁ ሱጅረት ለምትለዋ ሁለት አይነት ትርጉም ሰጠናል። አንደኛው ባህሮችም ሳይቀሩ በተቀጣጠሉ ጊዜ፣ ተቀጣጥለው ምድር ድርቅ አባዷን በቀረች ጊዜ በሚለው ተተርጉሟል። ሁለተኛው ትርጉም ደግሞ ምንድን ነው? ባህሮች በአጠቃላይ ተሰባስበው በአንድ በሆኑ ጊዜ በተለያየ አካባቢ በተለያየ ቦታ ላይና ብዛት የነበራቸው ባህሮች አላህ Subhanahu Wa Ta'ala يجمعها في مكان واحد በአንድ ቦታ ላይ ይሰበስባታል በሚለውም ትርጉምን አልፈናል واذا النفوس النفوس جمع نفس መሆኑን አይተናል አርለን እንዴ እያንዳንዷ ነፍስም ዙውጀት ዙውጀት ለምትለው ቃል ራሱ ሁለት ትርጉም ሰጠናልፈናል አንደኛው ትርጉም ምንድነው ከተባለ እያንዳንዷ ነፍስ ከመሰረታዊ አካሏ ጋር በተቆራኘች ጊዜ ሁለተኛው ትርጉም ደግሞ ምንድነው እያንዳንዷ ነፍስ ከራሷ አምሳያና ከራሷ ቢጤ ጋር በተቀላቀለች ጊዜ ነው መጥፎ ሰሪ ነፍስ ከሆነች ከመጥፎ ሰሪ ነፍስ ጋር እንድትቀላቀል ይደረጋል ጥሩ ስራ ሰሪ ነፍስ ከሆነች ደግሞ ከጥሩ ስራ ሰሪ ነፍሶች ጋር እንድትቀላቀል ይደረጋል ነው በሁለቱ ትርጉም ነው አልፈናል በዛ የማስከተል ምንድነው ወኢዘ አልመውዑዳ አልመድፉና አልኡንሳ التي دفنت حية بيوت يالك يتكبرت سيت لج مالتنا هسان لج السوام سئلت مالت بأتتأيك أتشكزي بأي ذنب بمن ونجلوع بأي ذنب بمن هاتيات وعوص قتلت اند تقدلت بأتتأيك أتشكزي قلت سنوانا دي وإذا الصحف وعلى كذا سبوعلا يسرع مزاقبت باتك علي مشيرت قلت ستدرقو بتايو قزي በማሻማ በማጠራጠር መልኩ ግልጽ ሆኖ በታዩ ጊዜ ወይደ ሰማኡ ሰማይ እንደዚህ ባጠቃላይ ኩሽጠት ማለት በተገሸለጠች ጊዜ አላህ Subhanahu Wa Ta'ala እንግዲህ እንደምናውቀው ሰማይን ራሱ ይጠቀልላታል ምናሉ ዑለማዎች ኩሽጠት ማለት ትክሸጥ يعني ተዛሉ عمكانها كما يكشط الجلد عن سلخ البعير عن اللحم عند جمل ستاردنا سيغفف انجدي قوداو كسغاو تليتو اندميغشلطو سماي مندزيو تغشلطالچ لما لتفلغو نو والو واذا الجحيم اندزيوم دمو جهنم سعرت اند تتقطعطل بتدرجه غزي واذا الجنه بانصارو جن جنت اوزليفت اند تقرب بتدرجه غزي بزيان ساعات من يكستال يمجمراو كستت عالمت اوقتش نفسن اياندان دو نفس اوقتش لال ما احضرت ياسقدمتشون ملكامن هنا مطفو سرا باوقتش غزي نو اكتفي بهذا القدر وصلى الله على نبينا محمد وعلى اله واصحابه اجمعين والسلام عليكم ورحمه الله وبركاته ان شاء الله مجمرا يزللاتشواچو قالوچ كالو وينم دمو باچرون بيون سيتمتن يالگباچو حساب كالو متيق تشلالاچو كتمارنو رئس ساتوتو واياكم اجمعين واياكم انقدي يترسا قال كالو صفاچوتم ساتردوت يقراچو حساب كالو ان شاء الله كرساتوتو طيقو برايفيت دكامم چمرنو دكامم چمرنو او قشر انا تكوشي እየተጋበዝኩ ነው አሺ ስድስተኛው አያ እስኪ ወደ ስድስተኛው አያ መለስ ስንል አላህ ስብሃነ ወኢዘ ልቢሃሩ ቢሃር እንግዲህ እኽቱ ሙኒብ ጀምዑ ባህሪን ባህር አንድ ሲሆን ቢሃር ደግሞ ባህሮች ነው ሱጅረት አንደኛው ሱዕረት ነው በተቀጣጠለች ጊዜ ነው ሁለተኛው ትርጉም ግን ተሰብስባ በአንድ ቦታ ላይ በሰፈረች ጊዜ ባህሮችን ተጠራቅመው እንደዚሁም ደግሞ ተሰባስበው በአንድ ቦታ ላይ በሰፈሩ ጊዜ ሁለት ትርጉም አለው ብለናል ግልጽ ነው እሺ እስላም አራተኛው ወኢዘ ልዒሻር ዑጥለት ዒሻር መብሎ ማለት እስላም እንዳየነው ዒሻር ብሎ ማለት የአስር ወር ማለት እርጉዝ ግመል ነች ገብቶሻል ወይንም ገብቷል እርጉዝ የሆነችው ግመል እንግዲህ የአስር ወር ጊዜዋ በሞላ ጊዜ በአረቦች ዘንድ የሚሰጣት ቫልዩ ይህ ነው የሚባል አይደለም ለዚህ ነው ዑለማው ተፍሲር ምን እንዳሉ ታውቃላችሁ ቅድም እንደተጠቀስኩት እቺን አንቀጽ አሉ እቺን አያ አሉ በረሱል ዘመን የነበሩት አረቦች እንጂ ቫልዩን አንረዳም አሉ በጣም ውድ ከመሆኗ የተነሳ ይሰፈሰፉላት ከኋላዋ ይንደበደቡላትና ይከታተሏት ነበር ለምን ልጅ መውለዲዋ ጊዜ ተቃርቧል ከወለደች በኋላ አንደኛ የግመልን ግልገል ታስገኛለች በሁለተኛ ደረጃ ደግሞ ወተትን መስጠት የምትጀምርበት ጊዜ ከመሆኑ የተነሳ እሷ እንኳን ቫልዩ እንዳልነበራት ከኋል ከኋላዋ ሲከተላት እንዳልነበር ከምሮ አንጻር ከነበራት ዋጋ አንጻር ሲንሰፈሰፍላት እንዳልነበር በቂያማ ቀን ግን ከሚገጥመው ድንጋጤና ስፍሪ ሁኔታ ወኢደል ዒሻሩ ያስሩን ወግመል እንኳን ዕጥለት ማለት እንዲሁ በተተወች ጊዜ በተዘነጋሽ ጊዜ ያ ሁሉ ቫልዩ እንዳልነበራት ያ ሁሉ ለሷ መንሰፍሰፍ እንዳልነበረ ያ ሁሉ ስሜት ይወጣል መቶ በመቶ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ኢስሚሽ እስላም ግልጽ ነው ኢንሻአላህ። እሺ አሁን እንግዲህ በባለፈው ሳምንት እንደማስተዋውሰው ሙኒብና ማነበር ሁለት ሰዎች አረላ እንደ ማይኮን እኮ ያስተካክየው ነው ሙስሊማ ማሽ መጣሽ መጀመሪያ አሁን ሁለት ሰው አረላ እንደ እንግዲህ አዳዲስ ሰዎችን እንሞክራለን አጠር ባለ መልኩ ኢንሻአላህ ትርጉሙን ያሰሙናል። ያንቺ ዱአ ነው ሙስሊማ ማሻአላህ ይሄው አሁን ሰራ ማይኩ እንደድሮ እኮ ነው አሁን ማርክ ሲሰጥ እኮ ነግሬያቸዋለሁ አረላ እንደ ይሄው ጁዛማ ጨርሰን ፈተናውን አልቆ ፈተናው ማልቆ ምን ነበር ማርክ መስጠት ሲጀመር ክላስ አክቲቪቲ ይባላል። ክላስ አክቲቪቲ ማለት በትምህርት ላይ የሚደረጉ እንቅስቃሴዎች ማለት ነው። ጥያቄ ሲጠየቅ መመለስ ያልገባው ነገር ደግሞ ሳፍር መጠየቅ እነዚህ ሁሉ ክላስ አክቲቪቲ ውስጥ ይገባል። ኡኽታችን ሙስሊማ ሞኛል አረ አላህ Subhanahu Wa Ta'ala لا بأس طهور إن شاء الله አላህ እንዲያው ጤንነቷን ኡኽታችንን ይመልስልን አላህ አፍ ያርጋት። አላህ Subhanahu Wa Ta'ala እቺ ጥቂቱንም ብዙውንም ህመሟን ስቃዋን በሙሉ ወንጀላቸውን ከሚያብስላቸው ባሮቹ መካከለ ያድርጋት ኢንሻአላህ። መቼም ወንዶች እኮ የለም እኛ ውስጥ እኮ ወንዶች የለም ሴቶች ብቻ ናቸው ያው የሚመለሱት የሚጠይቁት የሚሳተፉት በቃ እንደው ምን ልበላችሁ እኮ ነው ነው በቃ አሁን ኡኽታችን ሙሙኒብ አላህ ይጨምርልሽ ደባይረኛ ነው ዱአ የሚደረገው ማይክ ፍሪ አድርገና አጥራ አጥራ ልግሽ ብቻ ተርጉሚልን ሌሎቻችሁ ኢንሻአላህ በጥሞና አዳምጡ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ ደረሰ ድምጽ ኦኬ አንዳን ጀዛከላሁ ኸይራ ጀዛኩምላሁ ኸይር ቢስሚላሂ ራህማኒ ራሂም ይህ ሱራ ሱራቱ ተክዊር ነው ተማነው ሱራው የመኪያ ነች ነቢያችን ሰለላሁ ዐለይሂ ወሰለም ከመሰደዳቸው በፊት የወረደች ናት። አንቀጿም 29 ነው ከሱረቱል መሰድ በማስከተል ነው የወረደችው። ኢዘ ሸምሱ ኩዊረት ይህ የሚከሰተው በቂያማ ቀን ነው እና ፀሐይ በተጠቀለለች ጊዜ ወኢዘ ንጁሙን ከደረት እንደዚሁም ከዋክብቶች በተበታተኑና በወደቁ ጊዜ وإذا الجبال سيرت غاراهم بتنكوتاكوتو غاراوچن بتنكوتاكوتو كيزي وإذا الإشارة أطلت وإذا الإشارة يتترجمو أرغوز جمل هونهچ يأسور أرغوز هونهچ أطلت بتتوچ كيزي بتتنغاش كيزي وإذا الوحوش حشرت انسساتم أتقالاي بتسبسبو كيزي ይሄንን የሚያጠቃልለው ሁሉም በመድር ላይ ያለው የሚንቀሳቀሰው እንስሳት በሙሉ ነው። ያጭራ አይደል ከሰላተን እንስሳት ከመታን እስ አልገባሁም። ወኢዘል ቢሃሩ ሱጅረት አንደኛው የተተረጎመው ባህሮችም በአንድ ላይ በተቀጣጠለሽ ጊዜ ሁለተኛው ትርጉሙ ባህሮችም በአጠቃላይ በአንድ ቦታ ላይ በተሰበሰቡ ጊዜ وإذا النفوس زوجت አንደኛው ስም ሁለት ትርጉም አለው አንደኛው እያንዳንዷ ነፍስ ከየአካሎቻቸው ጋር በተቆራኘ ጊዜ ሁለተኛው ህይወት ያላቸው ነፍሳትን እያንዳንዷ ነፍስ ከቢጤዋ በተቀላቀለች ጊዜ ነው። وإذا الموئدة سئلت በህይወት የተቀበረችው ሴት ልጅ በቂያማ ቀን በተጠየቀች ጊዜ بأي ذنب قتلت بمن ونجلوا عند تجدلت الله سبحانه وتعالى امي تيقبت كذينا وإذا الصحوف نشيرت يندن دي سولت يمي سرا ويمي تصافبت مزقب يمي الزرقبت يمي كفتبت قل صحون امي تيبت كذينا وإذا السماع كشيرت سمايم بتغشلت اتشبت كذي وإذا الجحيم سعرت جهنم በተቀጣጠለች ጊዜ ይህን እንግዲህ ጀሀነም የምትቀጣጠለው ያው የሰው ልጅ እና የድንጋይ ናቸው የሚያቀጣጥሉት ብለዋል። ገልጽና ሄደብ ዙሪ ወኢዘ ልጀነቱ እዝሊፈት ጀነትም እንድትቀርብ በተደረገች ጊዜ አሊመት ነፍሱ ማ አሕደረት እያንዳንዷ ነፍስ ያስቀደመችውን ታውቃለች። በሰራችውም ስራ መጥፎም ይሁን ጥሩ የምታይበት እንደሆነ ያሳየናል። ይህም አይ ቲንክ እዚህ ድረስ ነው። ጀዛከላህ ኸይር ማክፉሪ አላሁ ያዕለም። ማሻአላህ ማሻአላህ ማሻአላህ። መቼም ቃል አይገልጸውም። አተረጓጎሙ፣ አያያዙ፣ አቀራረቡ ይሄ ነው የሚባል አይደለም። አርለ እንዴ 14 out of 14 ከተማርናቸው 14 አንቀጾች 14ቱን የደፈነችው እንግዲህ ኤ ፕላስ ነው የሚባል አርለ እንዴ ኤ ፕላስ ይባላል። ማሻአላህ። እንግዲህ ኤ ተጨምሯል። በሚቀጥለው ኤ ኤ ጨመርና ፎር ይሆናል። ከዛ በኋላ እንግዲህ ያው የሚፈልገው ነው። ሰው አይሰማው እንዴ? አይሰማም ጀማ? ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ማይክ ላይ የለህም? ማይክ ላይ የለህም ኡስታዝ? ማይክ ያዝ። አልጀዋሪ ብሎ ማለት ደግሞ እንዳየነውና እንደተመለከትነው አላህ ሱብሓነሁ ወተዓላ በከዋክብት ከማለ በኋላ ፈአቅሰመ አላሁ ተባረከ ወተዓላ ቢሀዚህ ኑጁም ሱመ አቅሰመ ቢማዛ ከዚያስ በኋላ በምን ማለ ካላችሁ አቅሰመ ቢሌይሊ ወነሃር። አዎ ቀጣዮቹ መሐላዎች ደግሞ ምንድናቸው ካለን ቀንና ሌሊት መሆናቸው ነው። እንዴት? እስኪ አንድ ባንድ እንይ። ወሌይሊ ኢዛ አስዓሰ ለሌሊት የተሰጠው መሐላ ሲሆን፣ ወሱብሒ ኢዛ ተነፈስ ብሎ ማለት ደግሞ ለቀኑ የተሰጠው ነው። ቀውሉሁ እዚህ ጋር ወሌይሊ በሌሊት እምላለሁ አለ። ኢዛ አስዓሰ ቢመዕና ኢዛ አቅበለ ሌሊቱ በመጣ ጊዜ ነው። ሌሊቱ በመጣ ጊዜ ወይንም ሁለት አይነት ትርጉም የሰጡት እዚህ ጋር ዑለማዎች፣ ምን የምትለዋን ቃል አስዓሰ የምትለዋን የአረብኛ ቃል አንደኛ ሲሰጧት አስዓሰ ቢመዕና አቅበለ፣ አስዓሰ ቢመዕና አድበረ፣ በሁለቱም ተተርጉሟል አሉ። ለምን? ሊአነ መዕናሃ የስሉሕ ቢሃዛ ወሃዛ። ለምን? ማዕናዋ ኮርስፖንድ አድርጎ መሄድ ይችላል። ለሁለቱም ትርጉም ተስተካክሎ መሄድ ይችላል። ላ ዩናፊ ባዕዱሃ ባዕዳ፣ አንደኛው ትርጉም ሌላኛው ትርጉም እስካልተቃረነ እስካልተጋጨ ድረስ በሁለቱም ሊተረጎም ይችላል ባይናቸው ሙአሊሞችና ሙፈሲሮች። ስለዚህ ወለይሊ በሌሊት እምላለሁ ኢዛ አስዓሰ በመጣች ጊዜ። እዚህ ጋር በመጣች ጊዜ ሲባል ጀማዓ ልብ በሉ መምጣቷን ምንን ለማመላከት ነው? ኢዛ አስዓሰ በመጣች ጊዜ ሲባል በጽልመቷ ገብታችኋል? በጽልመቷ ፍጡራንን በሸፈነች ጊዜ ነው መምጣቷ የሚመላከተው አይደለም እንዴ? ስለዚህ ወለይሉ በሌሊት ምላለው ኢዛ አስአሰ በመጣች ጊዜ ሲባል ምን ለማለት ተፈልጎ ነው ከተባለን፣ አይ ሌሊቷ መጣ ፍጡራንን በሸፈነችና በከለለች ጊዜ። እሺ ከዚያስ በማስከተል ወሱብሂ እንደዚሁም በንጋት እምላለው አሀ በንጋት እምላለው መታ ኢዛ ተነፈስ ፈየኩኑ ላሁ አቅሰመ ቢለይሊ ሓለ ኢቅባሊህ ወቢነሃሪ ሓለ ኢቅባሊህ። አሁንም ተመሳሳይ በሆነ መልኩ ኢዛ ተነፈስ በሚልበት ሰዓት ያው ንጋቱም በመጣ ጊዜ ነው። ንጋቱ በመጣስ ጊዜ ሲባል ምን ለማለት ተፈልጎ ነው? እስኪ ከአይሻ ምን እያልክ ነው? መምጣቷን ምንን በማመላከት ነው? ምንን መምጣት አይሻ? ጥሩ ጥያቄ ነው። መምጣት ስትል መምጣት ምንን ለማመላከት ነው? እንደ ቀደሙ ነው ወይንስ በደንብ አይሰማም? የጅማ በደንብ ክሊር ክሊር ነው። አያችሁ ሄራ ጋር ይቆራረጣል። ሁለት ኮምፒውተር ቢሊቭ የሚሆነው ሁለት ኔትወርክ፣ ሁለት የተለያዩ ኔትወርኮች እንትን ኔትወርክ እና ሁለት ኮምፒውተር ነው ያለው። አሁን አንዱን ኮምፒውተር ከአንዱ ኔትወርክ ጋር ጥለን ወደ ሁለተኛው ኮምፒውተርና ወደ ሁለተኛው ኔትወርክ ተሸጋግረናል ማለት ነው። እኔ እንግዲህ አይ ቲንክ እስኪ እዚህ ጋር ማይክ ልግጠምለት። አሁን ዝም ብዬ ያለ ማይክ ነው እየተናገርኩ ያለሁት፣ በላፕቶፕ ነው። ቅድም ደግሞ በዲስክ ኮምፒውተር ነው። አዎ ለዛ እኮ ነው ኮኔክሽን ፕሮብሌም ስትሉ ሌላ ኔትወርክም ስላለ እዚህ ጋር ግጥም ማረኩና ደግሞ በዚህኛው ሞከርኩት። አሁን ምናልባት መሀል ላይ ተቆራረጠ ወይንም ደግሞ ድምጹ በደንብ አይሰማም ከምትሉ እስኪ እዚህ ጋር አንዴ ማይኳን ገጠም ላርጋትና ወደ ማይኩ ጠጋ ብዬ ብናገር ጥሩ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ እንግዲህ ወደ አቆምኩበት ለመመለስ ሞክራለሁ። ቀደም እንደተነጋገር ነው ያ ጀማዓ አላህ Subhanahu Wa Ta'ala በመሐላው የተለያዩ ነገሮችን ነው እንግዲህ እየዳሰስን የነበረው። በመሐላይ ወንድማችን ኢዛ አቅበለ በሚለው ከተተረጎመ መምጣቱ ምንን ለማመላከት ነው እያለ ነበር። በዛ ላይ የዳሰሰን ያቆም ነው አላህ Subhanahu Wa Ta'ala ወለይሊ አለ በሌሊት ምላለው ኢዛ አስዐሰ ግልጽ ማለት እንዴ በመጣች ጊዜ ሌሊቷ። የሌሊቷ መምጣት ምንን ለማመላከት ነው ከተባለ እሷ ወይንም ደግሞ ሌሊቷ ፍጡራንን በአጠቃላይ ትሸፍናለች። ምንን ይዛ መጣ? ጽልመትን ይዛ በመምጣት ነው። ወሱብሂ ሁለተኛው ደግሞ በንጋት እምላለው ኢዛ ተነፈስ። አሁን ተነፈሰ ቀላል ትርጉም ነው፣ ግን አሁን እዚህ ጋር ይጣጣማል ወይ ነው ነጥቤ። ከምኑ ጋር ካላችሁ ከሲያቁል ከላም ጋር በአማርኛ በምንተረጉመው ሰዓት አይጥምም። ለምን? ወሱብሂ በፈጅር ማለትም በንጋት እምላለው ኢዛ ተነፈስ በተነፈሰ ጊዜ። እንደዚህ ይባላል እንዴ በአማርኛ? አይባልም። ገብታችኋል እንዴ? ኢዛ ተነፈስ ሲባል ለሊት መተንፈስ ችሎ ሳይሆን ንጋት መተንፈስ ችሎ ሳይሆን የንጋቱን መምጣት ለማመላከት ነው። የንጋቱ መምጣት ደግሞ ምንን ትርጉም ይሰጣል በሎ ልክ ወንድማችን ከአይሻ መቃሚ እንደጠየቀው የሌሊቱ መምጣት የጽልመትን መምጣት ይዞ እንዳመላከተው ሁሉ የንጋቱ መተንፈስ ወይንም ደግሞ የንጋቱ መምጣት ምንን ያመላክተዋል? ልክ ኡክታችን ኡሙ ሙስሊማ አላህ ይጨምርላት እንደዚሁም ደግሞ ኡክታችን ኑር ጀና አላህ Subhanahu Wa Ta'ala ኑር ያድርጋት እንደመለሱት ማለት ነው ብርሃንን ይዞ መምጣትን ለማመላከት ነው ነው። ስለዚህ አላህ Subhanahu Wa Ta'ala በሌሊት ከማለ በኋላ በፈጅር ከማለ በኋላ እህ መልእክቱ ምንድነው? ከእያንዳንዱ መሐላ በኋላ ንጥብ አለ። ከእያንዳንዱ ቀሰም ከእያንዳንዱ ሐልፍ በኋላ አላህ የማለበት ነገር ከንቱ አይደለም። ግብታችኋል እንዴ? ይሄን ሁሉ የማለበት መሐላው ምን ለማለስ ለማስተላለፍ ነው? ኢነሁ አለ አላህ Subhanahu Wa Ta'ala ضميرو የሚመለሰው ወደ ማን ነው? ኢነሁ አይ ኢነል ቁርአነ ቁርአንኮ ለቀውሉ ረሱልን ከሪም ለቀውሉ ረሱልን የመልእክተኛው ቃል ነው። ከሪም ማለት የተከበረው ቸር የሆነው መልእክተኛ ቃል ነው ለማለት ነው። ግልጽ ነው አይደል እንዴ? ኢነሁ ደግሞ አለው ሁ የምትለው አዶሚር የምትመለሰው ወደ ቁርአን ነው። ለቀውሉ ረሱልን ከሪም አው የተከበረው መልእክተኛ ቃል ነው። እዚህ ጋር ምን ለማለት ተፈልጎ ነው? ማንንስ ለማመላከት ተፈልጎ ነው? ረሱልን ከሪም የተባሉት እነማን ናቸው ከተባለ እንግዲህ ሁላችንም እንደምናውቀው ሁላችንም እንደምንመለከተው አላህ Subhanahu Wa Ta'ala በማን አማካኝነት ነው ቁርአንን ያወረደው? ግልጽ ነው እሱም ደግሞ በተከበረው መልእክተኛ እሱም ደግሞ ማን ነው ከተባለ የዱሉ ወሁወ ጅብሪል አለይሂ ሰላቱ ወሰላም። ግልጽ ነው እሱም ማን ነው ከተባለ ጅብሪል አለይሂ ሰላቱ ወሰላም ነው። ፈኢነሁ ረሱሉላሂ ኢላ ሩሱል ጅብሪል ብሎ ማለት መልእክተኛ ነው። ወደ ማን የተላከ ከተባለ ወደ መልእክተኞች የተላከ ነው። ምንን በመያዝ ምንን በማዘል ከተባለ ቢልወህይ ወህይን በመያዝ ነው የተላከው። አለዚ ينزله عليهم ينزله عليهم ማለት በእነሱ ላይ ይዞላቸው የሚመጣ መለኮታዊ ራእይ አለ። ووصفه الله تبارك وتعالى بالكرم لحسن منظره كما قال الله تبارك وتعالى ذو مرة فاستوى እንግዲህ በቸርነት ወይንም ደግሞ በተከበረ አላህ Subhanahu Wa Ta'ala አይነት አገላለጽ የገለጸው እሱ ከተከበሩት እና ይቅርብ ባለሟል ከሆኑት መልእክተኞች መካከል አንዱ ስለሆነ ነው። እዚህ ጋር ዑለማዎች ምን እንዳሉ ታውቃላችሁ? ሁለት አይነት አገላለጽ አላሉ። ሁለት አይነት አገላለጽ አለ። አንደኛው አገላለጽ አላህ Subhanahu Wa Ta'ala በዚህ አያ ላይ እንደምንረዳው ላይ እንደምንመለከተው ሩሱሎችን በሁለት አይነት መልኩ ነው ልናያቸው የሚገባው። አንደኛው አርሩሱሉል በሸሪ ሰብአዊ የሆነ ወይንም ደግሞ እንደኛ ሰው የሆነ መልእክተኛ ሲሆን፣ ሁለተኛው ወርሩሱሉል አልመለኪ ሌላኛው ደግሞ ምንድነው መላእካ የሆነ ወይንም ደግሞ የመላእካ አይነት ፍጥረትን ያዘለ መልእክተኛ እንዳለ ነው አላህ Subhanahu Wa Ta'ala በሁለት አይነት አገላለጽ የገለጸው። በአንደኛው አገላለጽ እንደምታዩት ቁርአንን ወደ ማን በማስጠጋት ነው የገለጸው? ኢነሁ ለቀውሉ ረሱልን ከሪም ወሃዛ የዱሉ ሊረሱል አልመለኪ ግልጽ ነው መላእካዊ ለሆነው መልእክተኛ አመላካች ሲሆን፣ በሁለተኛ ደረጃ ደግሞ በሌላ አያ ላይ ሁላችንም እንደምናውቀው አላህ Subhanahu Wa Ta'ala ምን አለ? ፈላ ኡቀሲሙ ቢማ ቱብሲሩን እኔ እናንተ በምታዩት ነገር ባጠቃላይ በሁሉም እምላለሁ። ወማ ላ ቱብሲሩን በማታዩትም ነገር ወይንም ደግሞ ባላያችሁትም ነገር እምላለሁ። እሺ እንግዲህ አፍዎን ምን ላይ ነበር ያቆም ነው? ሁላችሁም እንደምታስታውሱት ኢነሁ ለቀውሉ ረሱልን ከሪም ذي قوة عند ذي العرش مكين እዚች ጋር ነበር ያቆም ነው። إنه أي إن القرآن እሱ ቁርአንኮ ለቀውሉ ረሱልን ከሪም የተከበረው መልእክተኛ ቃል ነው አለን። እዚ ጋር የተ የከበረው መልእክተኛ ቃል ነው የምትለዋ ማንን ለማመላከት ነው ነበር እያየን እየተመለከትን የነበረው? እዚህ ጋር ያ ጀማዓ ቀደም የገለጽኩላችሁ ነጥብ እደግመዋለሁ። ምክንያቱም አነ الرسول ሩሱሎች ወይንም ደሞ መልእክተኛ በሁለት አይነት ልንከፍለው ይገባል። አንደኛው رسول البشري ሰውአዊ ወይንም ሰብአዊ የሆነ መልእክተኛ ሲሆን፣ ሁለተኛው رسول الملكي መላእካ የሆነ መልእክተኛ እንዳለ ልናውቅ ይገባል። እዚህ ጋር انه لقول رسول كريم سيل رسول البشري ነው ወይንስ رسول الملكي የትኛውን ለማመላከት ነው ከተባለ رسول الملكي ለማመላከት ነው። ምክንያቱም አያውን ብንጨርሰው ምን ይላል እንደምናው ذي قوة عند ذي العرش مكين ذي العرش اي صاحب العرش كعرشو بالبيتنا كحيالو املاكي ونو وهذا يكون ويدل لمن لجبريل عليه الصلاة والسلام ايهنو وصف لجبريل نو لانه هو الذي عند الله السنو الله سبحانه وتعالى زنديال لو اما محمد عليه الصلاة والسلام فهو في الارض عليه الصلاة والسلام ሁላችን እንደምናውቀው ምድር ላይ ናቸው። ለዚህ ነው በሌላ አያ ላይ ቀደም በጠቀስኩት ላይ ማለቴ ነው فلا اقسم بما تبصرون وما لا تبصرون انه لقول رسول كريم وما هو بقول شاعر ግልጽ ነው አይደል እንዴ? በመታዩትም በማታዩትም እምላለሁ እሱኮ የተከበረው መልእክተኛ ቃል ነው ካለ በኋላ የሻዒሮች እናንተ እንደምታስቡት يغطامي قال አይደለም ردا لقول الكفار الذين قالوا ان محمدا شاعر ايه ደግሞ ምላሽ እየተሰጠበት ነው ለነማን ከተባለ ለነዚያ رسول صلى الله عليه وسلم ايه غطامي ነው እያሉ ለሚናገሩት መስለ መስጠት የታሰበ ነው ስለዚህ አሁን رسول البشري ያለ رسول الملكي ያለ እዚህ ጋር انه لقول رسول كريم በሚልበት ሰዓት ማንን ለማመላከት ተፈልጎ ነው ከተባለ ማንን ለማመላከት ነው? ጅብሪልን ለማመላከት ነው። እንግዲህ ወቀውሉ ጅብሪል ሲባል ምን ለማለት ተፈልጎ ነው? አህባሾች እንዳሉትና ወይንም ደግሞ እንደ ኢዕቲቃዳቸው ቁርአን የአላህ ቃል አይደለም። ታራ የማን ቃል ነው? ቁርአን የአላህ ቃል ሳይሆን የጅብሪል ቃል ነው አሉ። ነዑዙ ቢላህ ሁላችንንም እስኪ አላህ Subhanahu Wa Ta'ala ይጠብቀን። መረጃችሁ ምንድነው ሲባል መረጃችን እኮ ኮንክሪት የሆነ ነው፣ ጠንካራ የሆነ መረጃ ነው። እሱም ቁርአናዊ መረጃ ነው። ምክንያቱም አላህ Subhanahu Wa Ta'ala እኮ انه لقول رسول كريم ሲል የተከበረው መልእክተኛ ቃል ነው ሲል ጅብሪልን ለማመላከት አይደለም ወይ? ስለዚህ ጅብሪል የጅብሪል ቃል ነው እንጂ የአላህ ቃል አይደለም። ለዚህ መልስ ደግሞ ምንድነው? ወቀውሉ ጅብሪል ቢአይ ሸይ አይ ቢዕቲባሪ ማዛ ምንን መሰረት በማድረግ ነው ከተባለ አነሁ በለገሁ ሊሙሐመድን ገብታችኋል? የተከበረው መልእክተኛ ቃል ነው ሲባል ምንን መሰረት በማድረግ ነው ከተባለ ጅብሪል አለይሂ ሰላቱ ወሰላም መለኮታዊ ራእዩን ከአላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በማስተላለፉ ነው ነው። ወቀውሉ ሙሐመድ ደግሞ ተባለ በሌላኛው ላይ فلا اقسم بما تبصرون وبما لا تبصرون انه لقول رسول كريم الزاس قال ደግሞ رسول كريم ሲባል ምን ለማለት ተፈልጎ ነው ከተባለ رسولን صلى الله عليه وسلم ለማለት ተፈልጎ ነው ሲባል باعتبار ماذا باعتبار انه بلغه الى الامه رسول صلى الله عليه وسلم ደግሞ ለማን አዳረሱ ከተባለ ለኡማው በአጠቃላይ በማዳረሳቸው ሳቢያ ነው። ያንን መሰረት በማድረግ ነው እንጂ በሌላ አይደለም ነው። ስለዚህ እነዚህን ሁለት አተረጓጎም ልብ ልንላቸው ይገባል ነው። አሁን እስኪ እኔ ያክል ማብራሪያ ከሰጠንበት ወደ አያው መለስ እንበል። ذي قوة ማለት صاحب قوة የኃይል ባለቤት ከሆነው አምላክ عند ذي العرش مكين ذي العرش ብሎ ማለት صاحب العرش ማለት ነው። የዓርሽ ባለቤት ማ هو صاحب العرش وهو الله عز وجل አርለም እንዴ? የዓርሽ ባለቤት ደግሞ ማን ነው ከተባለ الله سبحانه وتعالى ነው። ذي قوتين انجديه يا حيال كهونو عند ذي العرشي وينم دقمو كعرش بالبيت أملاك كهونو الله سبحانه وتعالى مكين مكين مالت من مالتنو صاحب شرفين أي ذي شرفين قبطة اتشوال ياو يتكبري هونو او حيال كهونو أملاك يا عرش بالبيت كهونو أملاك زند من يهونا مكين يهونا أي ذي شرفين يتكبر كهونو ملك تنيا يهونك ألنو السنجدي كالله سبحانه وتعالى زند يتكبلات شون ملكو تاويرا أيوش رسول صلى الله عليه وسلم زند ياك أربالنانو مطاعين على انجدي مكين يمتلو عنك قال أي ذي شرفين بمتلو كترقو من ودن بكتلو عادقمو ملس النبل مطاعين ثم أمين مطاعين يمتلو عنك قال علماء ترقومات بمن دن ترقومات مكنياتهم جبريل هو المطاع فمن الذي يطيعه تسمين نتيال لو مالتنا مطاع مالت يمتاززوت عكالنو تاري عندزا كتوالة تسمين من نبلو يمتاززوت من نبلو انما ناتشو يمسموت انما ناتشوس يمتاززوت كتوالة تطيعه الملائكة يمتاززوتنا تسمين نتيال لو ملايكا وجزندنا والو لأنه ينزله بالأمر من الله عز وجل ينزل بالأمر من الله كالله سبحانه وتعالى يهونا الملك تيزونو يميوردونانو فيأمر الملائكة ملاكتن باتك على يزال جبريل عليه الصلاة والسلام فتطيع ملاكت دقمو باتك على من يدرقالو يتاززالو سلزي لببالو مطاعين بلو مالت تسمينت ياللو وينم دمو بكتت عناك على يترقواقوم يمي تاززوت يهون أكال او مان نو السون يمي تازز مان نو السون دمو يمي عدامت كالاتشو اندايينو الله سبحانه وتعالى كسو يهون الملك تيزو يمتال كالله سبحانه وتعالى يهون انتئزازي زو يمتال ملاك تباتك على جروعاتشو انست عدامت اللو وينم دمو يتاززالونو ثم أمين بلو مالت دمو ياو اندمي تاوكو ثم صادق مالت تامان كوهنو تامان كوهنو ملك تنيا يهونا كالنو إنه لقول رسول كريم ألفنو السو يتكبرو يهونا ملك تنيا نو ذي قوة أو صاحب قوة عند ذي العرش كزياك حياك حيل بالبيت حيال كوهنو أملاكنا عند ذي العرش كعرش بالبيت كونو أملاك زندي زوية متانو مكين أي ذي شرفين يتكبري هنا مطاعين أو تسمين نتيالو وينم دومو يمي تاززوت عكالي هنا ثم أمين قبطة شوالان دي كزيان بوالا دومو أمين بلو مالا تاماي كونا يمتاك عنو إنني مسلال باجرو سنايو سنداس سونو كزيان بوالا الله سبحانه وتعالى منالا وما صاحبكم ما زيغال لچوا نفينج او انانت يمتاوكوت باندرباچو ايدلم وما صاحبكم ينانت صاحب ينانت بالدرباكو ايدلم من ايدلم بمجنون انانت اندمتاسبوتنا انانت اندمتسبكوت مجنون ايدلم مكنياتهم بزان ساعت بعضهم يقولوا شاعر وبعضهم يقولوا كاهن وبعضهم يقولوا مجنون نعوذ بالله يتلايو اينت قالوا بالتاوش نبرو سينافسو ينبروت بمشركوچنا بكفاروج زند انداندوچو طنقواي نو قالوا انداندوچو غطامي نو قالوا انداندوچو دمو مجنون نو قالوا سلازي الله سبحانه وتعالى ملس ستبت لا ياندندو ملس معناتنو ازي غا مناله وما صاحبكم بالدرباچو كو ايدلم ما نفينج صاحب بالدربا نو متاوقوت نو بمجنون مالت من مالت نو ابد ايدلم مجنون ايدلم بل هو اعقل العقلاء عليه الصلاه والسلام اكمل الناس عقلا بلا شك يالمنم ترطاري كاواقيوچنا كاستوايوچ مكاكل عندو نو ያለምንም ጥርጣሬ ደግሞ የተሟላ የሆነ ግንዛቤ ከተሰጣቸው ፍጡራኖች መካከል አንዱ ነው ስለዚህ አላህ Subhanahu Wa Ta'ala ለነሱ ወይንም ደግሞ ለሙሽሪኮች ረድ ከሰጠ በኋላ ወለቀድ ራአሁ በርግጥ እኮ አየ ራአሁ አይ ራአ ጅብሪል ግልጽ ነው ሁ የምትለዋ መፍዑል ነች የምታመላክተው ጅብሪልን ነው በርግጥ እኮ ረሱል ሰለላሁ ዐለይሂ ወሰለም አዩ አለ ተመለከቱ አለ በቃ እሱን አይተውታል እሱን ተመልክተውታል ያዩት ማንን ነው የተመለከቱትስ ማንን ነው ከተባለ ጅብሪል ዐለይሂ ሰላቱ ወሰላም ነው بالأفوق أفوق بلو مالت أدماس مالتنو المبين مالت دقمو قلت بوهنو أدماس بروه بوهنو ملكو أي توتان المبين أي البين الظاهر العالي كف بالا ملكو بما شامانا قلت بوهنو ملكو أي توتان فإن الرسول عليه الصلاة والسلام رسول صلى الله عليه وسلم من دم التوق أو رأى جبريل على صورته التي خلق عليها مرتين رسول صلى الله عليه وسلم جبريل ان يايوت من يالغزينو جبريل ان يايوت عليه الصلاه والسلام هلت غزينو مره مت يتنو عند يايوت في غار حراء حراء بتسنيو واشانو ومره ولتنيا دغمو يايوت يتنو كتباله في السماء السابعه بسبعتنياو سماي لاينو متى لما عرج به عليه الصلاه والسلام او المعراج غزي ودلاي ود سماي بمننو ساعات اي توتال تملك توتال وهذه الرؤيه هي التي في غار حراء عليه الصلاه والسلام اتشين ايوات كتباله يهنن يتنياو نو يتنياو اهون يايينو يداسسني يالنو ولقد راه بالافق المبين برغتو كو رسول صلى الله عليه وسلم جبريلين ايتوال ተመልክተዋል ግልጽና ብሩህ በሆነው አድማስ ሲባል የትኛው ጋሪ ሂራ ላይ ያለው ነው ወይንስ ፊሰማ ኢሳቢዓቲ በሰባተኛው ሰማይ ላይ ነው ከተባለ ይሄኛው ለማለት የተፈለገው ሂየለቲ ፊ ጋሪ ሂራ አሃ ጋሪ ሂራ ላይ ወይንም ደሞ ሂራ በተሰኘች ዋሻ ላይ ያዩት ነው ሊአነሁ እንዴት አወቁ ከሰባቱ ሰማይ በላይ ለመሆኑና በመድር ላይ ለመሆኑ በምን መለየት ያስችለናል ከተባለ ደግሞ لأن الله تبارك وتعالى قال رآه بالأفق إذن الأفق سلتتكس قلت بوهنو أدماس لاي أيوت كتباله ماذا يدل أن محمدا في الأرض يقد عليه الصلاة والسلام مدر لاي بان لبت ساعة مهنا لبت إن النو يميان ملاكتونو عندما يتاوك أو عليه الصلاة والسلام جبريلين بايوت ساعت بزيج مدر لاي مالتنو الله سبحانه وتعالى بفترو ملكو السم دقمو من دنو سدس متو كنفو تشالوت بالنزي بسدس متو كنفو تشو عدماسون كللو بعد تكالاي عدماسون شفنو نبري ايوت قلت سنوار اللي من دي سلزي وما هو على يعني ما محمدين عليه الصلاة والسلام وما هو السكو ايدلم من لما ملاكتنو كتبالة رسول صلى الله عليه وسلم لما ملاكتنو وما هو السكو ايدلم مالتم رسول صلى الله عليه وسلم كو ايدلم على الغيب على الغيب بلو مالت من مالتنو بغيب نقروش غيب عندما يتاوكه يروك مستر نقروش ناتشو ارسو مالتم عليه الصلاة والسلام غيب بوهنو نقروش داي يروك مستروش بوهنو نقروش لاي بيضانين بيضانين بمعنى ببخيل بخيل مالتاك الله چو سستام نفعجي مالتنو عرلان دي سلزي عليه الصلاة والسلام وينمكو السكو عيد اللم بيضانين بمعنى ببخيل يمي نفق عيد اللم نفعجي وينم دمو بخيل بلو مالت سستام عيد اللم يلكس رسول صلى الله عليه وسلم الله يقلت الله چون الله سبحانه وتعالى بملوك وتاوير اي املا مكانينت ياسا وقعاتشون ساي ساسونا ساي نفقو قلت عدرقو ياسا وقو نبر فهو عليه الصلاة والسلام ليس ببخيل بل هو أشد الناس بذلا لما أوحي إليه الله سبحانه وتعالى باسا وقعاتشو مانن يوم اينث نقر لاي لأمه ساي ساسو ياسا وقونا ሐላፊነታቸውን በትክክል ይወጡ ነበር ስለ ቁርአን ይሄን ያክል ነገር ከተናገረ አላህ Subhanahu Wa Ta'ala ምን አለ አሁን በመቀጠል በዚሁ ዙሪያ ላይ ወማ ሁዋ እሱ እኮ አይደለም وما هو اي ليس بقول احد من الشيطان من الشياطين وما هو اي وما القران قران اكو ايدلم بقول شيطاني او ايه شيطان قال ايدلم رجيم يزيا يترجمو يزيا كرقو يو يترجمو شيطان قال ايدلم قلت نوارن دي انجدي አንዳንዶቹ ሲያስተባብሉ ቀደም እንዳየነው ገጣሚ ነው እብድ ነው ወይንም ደግሞ ምን ነበር ያልነው ገጣሚ ነው እብድ ነው ይሄንን ሁሉ ይያሉ መልስ እየተሰጠበት ነው አላህ Subhanahu Wa Ta'ala وما هو بقول شيطان الرجيم እርሱ ደግሞ የዚያ የተረገመው ሸይጣን ቃል አይደለም ይሄ ሁሉ ከሆነ ታሪያ فأين تذهبون ወዴት ትሄዳላችሁ ነው فأين تذهبون ودي تقوز اللاتشو نو من لما لتفلقو نو فأين تفرون ودي تشش اللاتشو نو قلس نو قلس بوهنا ملكو يا الله سبحانه وتعالى قال لمونو كتنقراتشو قلس الناب ما شما بوهنا ملكو يا الله بكت تاقي السوق عالنو كتوالا ودي تيد اللاتشو نو ودي تستشش اللاتشو نو حقا لما قبل من يقداتشو هال حقا لما قبل من يكلكلاتشو هال نو نطبو كزيان بمسكتل الله سبحانه وتعالى مناله إن هو إلا ذكر للعالمين قلت نو إن هو إلا ذكر للعالمين الزيقى سلا إن بزوك زيارتنا لارلندي إن يمتلو يا عربين يكال رقمو اللو إن يمتلو يا عربين يكال يو شرطية تونا اللج عندان دكزي لش شرط تونا اللج لمسالي أو لمسالي بمسالي بنقلت إن أكلت سأكل إن شربت سأشرب إن جلست سأجلس النزيب مولو إن من دناتشو شرطية ناتشو إن أكلت سأكل مالت أنت كبالله إبلا اللو معنى من دنو أنت كالبالله أني ألبلا منوع الزيقايا اللي تشوائين من دن تشالو شرطية هن تشالو ليلة ترقوما اللات كزيبا الشقر من إن إن يمتلوا أوكي جار الله شرطية مالت من مالتنو مسفرت تاكالة مسفرت شرط شرط كميلو يمتاكونو شرطية بلو مالت نقركو كوانو مسالي إن أكلت أنت كبالله مسفرتنو سأكل إبلالو أو مسفرتو من دنو أنت كالبالله أني ما البلام أني اندي بلام متفلكونا شرط اللو مسفرت اللو كدما قداج اللو مسفرتو من دنو أنت مبلات اللبنو عندن سو انديك أمت متفلكونا من بلوين اقرال إن جلست سأجلس كاتك أمت كانت راسه اك أمت اللو من لما لتفلقونو إن لم تجلس لا أجلس نوع أنت كالتك أمتك جن أنيم عليك أمتهم يميلون معنا إيزان كزيان صار إن يمت تتاوك أو بزي ترقومنو إن شرطية من لا تتشنو ولكن نقرقين لا تشوالو إن يمت لواقعال إذا أتت مقترنة بلا بإلا إن يمت لواقعال جن كمان قارتها إيزا كمتاج إلا كميلو كالغار تيايزا كمتاج من انترقوم تسات اللج إن شرطية مهنوا كارتو ودنا فيها تكيير اللج سلزيه لمسالي إن هو إلا إن هو السكو أيد اللم سلزيه إن تكونو بمعنى ما وهي نافية عون قبتوا اتشوال حسابي القباتشو حسابي قبتوا اتشوال إن الكوين كإلا غار تيايزا يمتاج كوانا شرط إياه مهنوك أرتو من انتا ملاك تالتشالن نافيا كالكا إنت انتا ملاك تالتشي أيوا كقباتشون كتلا إن هو أي ما هو بمن أوك كنداتو لنيون نافي مهنوان بمن أوك كالاتشوين عندنا قرقواتشو كإلا غار تيايزا بممتاتو سابيانو إن هو السكواي دلم قلت سنوانا دي إن هو سكوا يدلم مالتم قرآنو نو إلا ذكرون ذكرون مالت تقساس بيوننجي أها تقساس مالت دقمو مكر بيوننجي لمن للعالمين ለዓለማት ባጠቃላይ ተግሳጽና ምክር ቢሆን እንጂ ሌላ አይደለም ይላል። ስለዚህ እዚህ ጋር ልብ ያለን እንድ ኢላ ዚክሩን ሊልዓለሚን ዚክሩን ይሽሚሉ አተዝኪር ወተዘኩር እዚህ ጋር ተግሳጽ ምክር ብሎ ማለት ምን ሰጠውና የምን ቀበለውን ምክር ያጠቃልላል فهو تذكير للعالمين وتذكر لهم اي انهم يتذكرون به ويتعظون به والمراد بالعالمين እዚ ጋር ደግሞ العالمين በምንልበት ሰዓት የሚያመላክተው ምንድነው من بعث اليهم رسول صلى الله عليه وسلم عليه الصلاه والسلام يتلاقوባቸው ፍጥረታት ባጠቃላይ ነው ለዚህ ነው الله سبحانه وتعالى سوره الانبياء ላይ የሚለው ምን የሚለው وَمَا أَرْسَلْنَاكَ إِلَّا رَحْمَةً لِلْعَالَمِينَ إِنَّا كُلَ عَلَمَاتِ إِذْنَةِ أَذْرِقًا إِنْجِي أَلَّكْنِهِمْ بل الآن بوتالا يمنى له تبارك الذي نزل الفرقان على عبده ليكون للعالمين نذيرا قلت سران لعالمات بمولو أستنك أكيهون زند كذيان بمسكتل الله سبحانه وتعالى إهن يأكل كالن لمن شاء منكم كما كاكلاتشوه لشاء كما كاكلاتشوه لفلقسو أن يستقيم بلو مالت انجدي مسنات الاستقامة مالت كتاينت زوتارينت قوامينت سنات اندى مالتنو أو لمن شاء هذه الجملة بدل مما قبلها لكنها بإعادة العامل وهي إلا انجدي اتش جملة كبال كقدم كالو جملة وينم دمو سنتنس غار تاي زي متاش نج السو من دنو إلا ذكر للعالمين السو كو عيد اللم لعالمات تكساس بيون انجي عالمات لمن شاء منكم أن يستقيم كما كاكلات شولة شاء كما كاكلات شولة فلقة أن يستقيم مالت مسنات اللي شاننا لفلقة سنو من لمالتنو واما من لا يشاء الاستقامه فانه لا يتذكر بهذا القران بذي قران كل يجسس يميچلو حق لمقبل راسو زغجو لا درجه سو نو راسو زغجو سيادرك وينم دمو حق لمقبل راسون كفت سيادرك كونه كن قرانن بتقرابت يقرانن ترغم بتنتنلت منم ليغباو ايچلم غبطاچو علان اندي لمن مجمّرع أنه لا يريد أن يستقيم إذا لم يريد أن يستقيم لا يتذكر بهذه التذكرة القرآنية السو مسناتن كالشا ونتن مكتبل كالشا ناكال فلقة قرآنوي بوهنو ملك تستكع كلال يتارمال بلو مالت مامن زبتنو قبطات شوالان اندي سلازي الله سبحانه وتعالى يراسو مشيئة اللو ሁሉም ነገር በመሺአት ኢላህ ነው በአላህ Subhanahu Wa Ta'ala ፍቃድ ነው እንደዚያ ማለት ግን አላህ Subhanahu Wa Ta'ala በግድ አንድን ሰው እንዲያምን ያረጋዋል ማለት አይደለም እንደዚያ ማለት ግን አላህ Subhanahu Wa Ta'ala አንድን አካል በግድ እንዲጠም ያረጋዋል ማለት አይደለም كل شيء اي لكل الناس ለእያንዳንዱ ሰውና ለእያንዳንዱ ነገር በራሱ ኢኽቲያር ነው በራሱ ምርጫና በራሱ ፍላጎት ነው የራሱ ምርጫና የራሱ ፍላጎት እንዴት مثلا اذا اراد ان يطيع الله سويو الله متازز كفلقه برو كفتنو متازز يچلال واذا اراد ان يعصي الله سويو دغمو با الله لا يمامس كفلقه يسون تزاز مقارن كفلقه دغمو برو كفتنو يقارنال ولكن كل هذا اهون يتقسناچو نغروش بمولو يكون تحت مشيئه الله با الله سبحانه وتعالى مشاتنو اي باذن الباري بسو فقار نو الله يالفقدو نغر كون الفقدوم نو لمثالي اون اند تتقس نو سويو مطفون نغر مسرات كفلغه يا الله سبحانه وتعالى تزاز مقارن كفلغه منغدو كفت نو بلنال براسو مرچا نو بلنال لا احد يجبره عند سو اسجددو وينم ليلى اكل متو ايهن نغر بغد دار غايلو تغبابان ميادرغو براسو مرچا نا براسو فلاغوت نو ነገር ግን እላቸዋለሁ በራሱ ምርጫና በራሱ ፍላጎት ነው ሲባል ከማን ጋር ተያይዞ ነው ከሁሉም በፊት የአላህ ፍቃድ ካለበት በስተቀር አይሆንም ነው ዝም ብሎ ሰው መግደል ፈልጋለሁ ቢል አላህ ሱብሓነሁ ወተዓላ ይፈቀደውን ያክል በሱ መሺአ የሆነውን ያክል ሰው ሊገልና ሊያጠፋ ይችላል። ያለሱ መሺአ ያለሱ ፍቃድ የሆነውን አካል ግን ጠራርጎ አጣጣፋለው ቢል ይሄ ሊሆን አይችልም። ይሄንን እንግዲህ ልብ ልንል ይገባል ነው። ወማ ተሻኡነ ያለው ለዚያ ነው በማስከተል እናንተ እኮ አንድ ነገር አትሹም አንድ ነገር አትፈልጉም አንድ ነገር በመርጫችሁ አታደርጉም ምን ቢሆንኝ ኢላ አን ይሻ አላህ አላህ ሱብሃነሁ ወተዓላ ይሻ ቢሆን እንጂ ማለትም የርሱ ፍቃድ የታከለበት ቢሆን እንጂ ረቡል ዓለሚን ብሎ ማለት የዓለማት ጌታ የሆነው የአላህ ፍቃድ የታከለበት ቢሆን እንጂ የአላህ ሱብሃነሁ ወተዓላ ፍቃድ የዓለማት ጌታ የሆነው የአላህ ሱብሃነሁ ወተዓላ ፍቃድ ያልታከለበት ከሆነ የናንተ ኢኽቲያር የናንተ ፍላጎት የናንተ ዝንባሌ ከንቱ ነው ምንም ነገር ሊያመጣና ምንም ነገር ሊለውጥ አይችልም። እንግዲህ አጠር ባለ መልኩ ይሄንን ይመስላል የመጨረሻዎቹ ፓርቶች ሳናያቸው ሳንዳስሳቸው ያለፍነው والله በዚህ ጉዳይ ላይ ብዙ መሳኤል አለ። ያው እኛ ግን ከኔም ጀምሮ ሁላችንም ጀማሪዎች እንደመሆናችን መጠን በሚገባን ባቅማችን ብናየው ይሻላል ብዬ ነው። اكتفي بهذا القدر وصلى الله على نبينا محمد وعلى اله واصحابه اجمعين اسكي اختاچين ذكرى جمال قطر 23 يدغم يالچ نو قطر 23 يدغم يالچ نو اسكي ندغملات ولقد راه بالافق المبين او ازيغا راه هو يمتلوا قالن نو ماوق يالبش اختاچين ذكرى جمال هو ضمير نج قبتوشال ضمير نج مالت pronoun نج مفعولم نج درغيتو يعرف ببات اكال نج ازيغا يمياي اكال ال يا يمياي اكال يعرف ببتم اكال ال اون ازيغا تملكاش ماننو عليه الصلاة والسلام ناتشو يساتشو ملكتا يعرفو ماننو ضميرو لينو ولقد رأهو برغتوكو السون ايو على يترقواميو برغت اكو السون تملكتو تملكاش مان نو رسول صلى الله عليه وسلم يمي ملكتوت اكالس ضميرو هو يتبالو جبريل عليه الصلاة والسلام جبريل نو قلت نو جبريل لاي لذي نو مفعول يال نو لذي نو درغتو يارفبت اكال يال نو لذي نو بانجليزي نو من نلو اوبجكت درغتو من دن نو مايتو نو درغتو من دن نو مملكتو نو ተመልካቹ ማን ነው? የዛ ድርጊት ፈጻሚ ደግሞ ረሱል ሳሰለም ናቸው። ድርጊቱ ያረፈበት አካል ደግሞ ጅብሪል ላይ ነው። ዶሚር ሆኖ ነው ግን የመጣው። እሱ ተብሎ ነው የመጣው። እሱ ሲባል ለማለት የተፈለገው ማን ነው? ጅብሪል ነው ነው። እሺ ወእያኪ ቁጥር 25 እንደግሞ አለች እህታችን ወማ ሁወ ቢቀውል ሸይጣን الرጂም አሁን እዚህ ጋር አሁንም ضمائሮች ናቸው። ለነገሩ ضمائሮች እንግዲህ ተምራቹ ከሆነ ሁለት አይነት ናቸው ضمائر متصله وضمائر منفصله ራሳቸውን ችለው ተነጥለው ብቻቸውን ሆነው የሚመጡ ضمائሮች ናቸው። እነሱም متكلم አለ غائب አለ حاضر አለ ግልጽ ነው። متكلم ያው ሁላችሁም እንደምታውቁት انا ونحن لمتكلم ነው للغائب ደሞ አለ ሩق ለሆነ هو هي هما በሙሉ ደሞ للغائب ነው። ታራ እዚህ ጋ ወማ ሁዋ ሲልማንን ለማመላከት ተፈልጎ ነው። እሱ እኮ አይደለም። እሱ የተባለው ማን ነው? ሁዋ ሁዋ አልቁርአኑ ቁርአኑ እኮ አይደለም። ቢቀውሊ ሸይጣን الرጂም የተረገመው የሸይጣን ቃል አይደለም። ቢቀውሊ ቃል አይደለም ሸይጣን የሸይጣን ቃል አይደለም الرጂም የተረገመው ሸይጣን ቃል አይደለም። አሁን እዚህ ጋር ኡክታችን ሙስሊማ ግልጽ ያልሆነልሽ ነገር ካለ ንገሪኝ። እንዴት አርግ ኤክስፕሌን እንደማረገው አላቅም። ምን ቦታ ላይ ነው ግልጽ ያልሆነው? ምክንያቱም አረብኛውን ሳይው ስመለከተው ግልጽ ሆኖ ነው የመጣው። እሺ በባለፈው እንደነገርኳችሁ በባለፈው እንዳጫወትኳችሁ እኛ ጋር ትንሽ እክቲባር ነበር ፈተና ነበር። እንግዲህ ባልሳሳት እስከ ሱረቱ ተክዊር ድረስ ነው የተቀራው ግን አንዳንድ መሰረታዊ ጥያቄዎችን ጠየቀዋቸው ከጠየቀዋቸው ጥያቄዎች መካከል ብዙ ተማሪዎችን ያሳሳተ ጥያቄ ነው እስኪ ማን ይመልስልኛል መጀመሪያ ይመልስልኛል አቤት ፍርሃት አቤት ፍርሃት አቤት ካይሻ መቃሚ ወንድ በቃ አሁን ዛሬ ሪጃሎች ተገኙ ወንዶች ብቅ አሉ እሺ አሁን ጥያቄውን እጠይቃለሁ ማንንም ሰው እንዲመልስ አልፈቅድም ከአይሻ መቃሚ ውጭ ወቀድሚያ እኔ መልሳለሁ ያለው እሺ ወንድማችን ሌሎቻችሁ እንዳትመልሱ ብያለሁ ፕሊስ በተለይ ሎቢው ላይ እንዳትጽፉ ጥያቄው ምን መሰለ ከተጠየቁት ጥያቄዎች መካከል አው ማሻአላ ያያችሁ ማንንም ሰው እንዲሻማው ማንም ሰው እንዲጋራው ካለ መፈለጉ የተነሳ በዋይስፐር ቢሆንም እንኳን አይፈቀድም ያለው ገብታችኋል ይሄ እንግዲህ ለተአኪድ ይባላል አረንዲ ለነገሩ አጽንኦት ለመስጠት ነው ይሄ ሁሉ ሽኩቻና ጥድፊያ እስኪ ወንለ የሚከተሉትን ጥያቄዎች አልኩኝ ኢንስትራክሽኑ የሚከተሉትን ጥያቄዎች በጥሞና በማንበብ ትክክለኛውን መልስ ምረጥ ይላል ግልጽ ነው የሚከተሉትን ጥያቄዎች በጥሞና በማንበብ ትክክለኛውን መልስ ምረጥ ይልና ከአምስቱ የምርጫ ጥያቄዎች መካከል አንዱ የነበረው ጥያቄ ምንድነው ቁርአን እንደምታው በማን አማካኝነት ነበር የተወረደው ነው ግልጽ ነው ቁርአን በማን አማካኝነት ነው ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ የተወረደው ሀ በጅብሪል ለ በሩሁል አሚን ሐመሩሃ በታማኙ መንፈስ መ ሁሉም መልስ ነው አንድ ደቂቃ ብቻ ነው መሰጠ ከሀ ከለ ከሐመሩሃ ከመ አንዱን ትመርጣለህ ፕሊስ ጸጥታ ይከበር ፈተና ላይ ነው ያለነው እርስ በርስ ማውራት መኮራረጅ አይፈቀድም የተጠየቀ ወንድማችን አንድ ግለሰብ ነው ማንንም ሰው ሙሻረካ እንዳያርግ ማሻአላ አያችሁ አይደል እንዴ ማ ሁሉም መልስ ነው ለምንድነው ይሄን ያነሳውት ለምንድነው ይሄን የተከስኩት ምርጫው ላይ ማለት ነው ያ جماعه ምርጫው ላይ ጅብሪል ስላለ ብቻ ብዙዎቹ ተማሪዎች ጅብሪል አሉ። ገብታችኋል? ሩሁል አሚን የሚለውን ቃል አላነበብኩም አለ አንዱ ሲነግረኝ በቃ ጅብሪል እንደሆነ ስለማውቅ አለ። ጅብሪል እንደሆነ እርግጠኛ ስለሆንኩ ልክ ጥያቄው ጀዘንድ እንደገባ ሀብይ ጽፊ ወደሚቀጥለው ጥያቄ አለፍኩ አለ። ገብታችኋል እንዴ? አላህ Subhanahu Wa Ta'ala ይጨምርለት እስኪ ወንድማችንን። አላህ እንደው የቁርአናዊ ዕውቀቶችን ከሚጎናጸፉት ብርቅዬ ወንድሞቻችን መካከል አላህ ያድርግልን አላህ Subhanahu Wa Ta'ala እንግዲህ እስቲቃማ ጽናትን ከሚሹትና አላህ Subhanahu Wa Ta'ala በሱ መሻት ስር ጥሩ ደረጃዎችን ከሚያደርሳቸው መልካም ነገሮችን ተመኝተው መልካም ነገሮችን ሁሉ ከሚያገኙት ወንድሞቻችን ያድርግልን አላህ Subhanahu Wa Ta'ala ዕውቀቱን ይጨምርለት ባወቀውም ላይ ደግሞ ከሚሰሩት ወንድሞች መካከለ ያድርግልን ነው ብቻ ባጭሩ ይሄንን ይመስላል ከተጠየቁት ጥያቄዎች መካከል አሁን ይስማል አይ በእኛ አካባቢ እንግዲህ ጅኖች ይበዙ መሰለ አሁንስ ሁለት ኔትወርክ ይዘን መጣን ሁለቱንም አታካረጉት አረ ዱዓ ያረግን እንግባ ያ جماعه ዱዓ ያረግን እንግባ ግዴላችሁ እሱ ነው የሚያወጣው ኢነ ሸይጣነ ይጅሪ እንግዲህ ሸይጣን አለ ረሱል ሰለላሁ ዐለይሂ ወሰለም ይጅሪ ምን ኢብኒ አደም መጅሪ ደመ ያው በሰው ልጅ የደም መዘዋወሪያ ቲዩብ ላይ ውስጥ ገብቶ የመዘዋወር ኃይል ችሎታ ብቃት አለው አሉ። ጥያቄና ነበብከው አላነበብኩትም እስኪ ኡክታችን መግፊራ ጥያቄ ጽፍ ያለው ያለች ነው ወደ ላይ መለስ ላርገው እንጂ ያላየሁትም እሺ ኡስታዝ ጥያቄዎችን ማግኔት ይቻላል ይቻላል ግን እንዴው መልሱን ጽፈሽ ምትልኪ ከሆነ ብቻ ነው ይቻላል ወክታችን መግፊራ ኖ ፕሮብሌም ስካን አድርጌ ልክልሻለሁ ስካን አድርጌ ልክልሻለሁ አንቺ ደግሞ ስካን አርግሽ ትመልሻለሽ እንደዛ ከሆነ እንስማማለን ሌላው ያወዛገበን ጥያቄ ደግሞ ብዙዎችን ተማሪ የሸወደው ጥያቄ ምንድነው ቁርአን የወረደበት ወር የትኛው ወር ነው አንደኛ ለይለተል ቀድር ሀ ለ ረመዳን ሐመሩሃ ሸዋል መ ሁሉም መልስ ነው ይሄ እንግዲህ ለሁላችሁም ጋብዣለሁ ይሄን ጥያቄ ወይኔ ኡሙ ሙስሊም አትሸወጂም እንዴ አንዳንዴ ለይለተል ቀድር ማሻአላ ዚክራን ያገኘውት በቃ ለምን ልክ ዚክራን እንደመለሰችው ስለመለሱ እየተደሰትኩ ነው ኤክስ ያረኩት ገብታችኋል ልክ ዚክራ እንደመለሰችው መለሱና እኔ ደስ ይያለኝ ኤክስ አረኩት ደስ ይያለኝ በቃ ምን አለች እሷ ለይለተል ቀድር አለች ኤክስ ነው እኔ ጥያቄውን በጥሞና አንብቡ ይያልኩ ነው እኮ ይጻፍኩት ምንድነው ያልኩት ቁርአን የተወረደበት ወር ቁርአን የተወረደበት ወር ረመዳን ወር ነው ወይንስ ከሌሊቶች መካከል ለይለተል ቀድር አ አራ ለይለተል ቀድር ብለሻል እንዴ ጻፍሽው ዚክራ ነው ተምታቶብኝ ነው አረዩልኝ ተመልከቱልኝ ዚክራ እየተከራከረች ነው እኔ ያልኩት ረመዳን ነው አለች እንዴ እሺ ቆይ ክርክሩን ኮፒና ፔስት ላድርገው እንዴ እና እኔ አየሁት ላይኛውን አይደለም እቻ የጻፈችውን ነው አይደለ እንዴ አዎ አንዱ ምን አለኝ እንዴ በለይለተል ቀድርና በረመዳን ምን ልዩነት አለው በሁለቱም እኮ ያስኬዳል ብዬ ነው እንዲያውም ያልኩት አፎን በጣም ተሳሳትኩ ለእናንተ ምርጫ ሳመጣ እንጂ መሸወድ ይቻል ነበር ረሳሁት አንደኛው ረመዳን አልኩት ሁለተኛው ሸዋል አልኩት ሶስተኛው ለይለተል ቀድር አልኩት መደግሞ ያልኩት ሐና ሐመሩሃ መልስናቸው ነው ሐና ሐመሩሃ መልስናቸው ብዬን ያመጣሁት አዎ እንደዛ ነበር እንዲያውም ለእናንተ አሁን አዛብቼ ያመጣሁት እንጂ እንደዚህ አርግየ ነበር እንዲሸውዳችሁ አርግየ ነበር ያመጣሁት እዛም ጋር ብዙዎቹ ተረፈረፉ ነው የሚባለው ብዙዎቹ ተረሸኑ ነው የሚባለው ደስ የሚለው ደግሞ ተማሪ እየተናደደ ሲወጣ ነው እንዴት መሰላችሁ ቀላል ነው ብሎ መልሻለው ብሎ እርግጠኛ ሆኖ ይወጣና ፈተናው ካለቀ በኋላ መልስ ስንጠያይቅ ቀላል ነው ብሎ ያሰበው ጥያቄ ቀላል በሆነ መልኩ ሲያጣው ሲያይ ይናደዳል አይደል እንዴ ለዚህ ነው አንዱ ማለት ነው እያየሁት እየተመለከትኩት ከተመናደዱ የተነሳ የፈተናውን ወረቀት ቀደደው በቃ ምንም ራሱን መቆጣጠር አልቻለም በራሱ ተናዶ ነው ገብቷቸዋል አይደል እንዴ በቃ እያየሁት ማለት ነው ቀደደው ነው ማለትቹ ይሄን ሳይ ደግሞ እኔ ይበልጥ ተደሰትኩ ምክንያቱም እልክ ውስጥ መግባቱን ሳይ እልክ ውስጥ መግባቱን ስመለከት እንግዲህ ለሚቀጥለው አትሊስት በጥም ሆነ ያነባል ብዬ ተውኩት አይደል እንዴ እሺ ሌላው እህቶችን ያወዛገበ ደግሞ አለ ምክንያቱም ፈተናው ለወንድሞች ለእህቶች ነበር ለእህቶች ደግሞ ከተጠየቁ ጥያቄዎች መካከል በተፍሲር ዙሪያ ማለቴ ነው ምን ነበር እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ላይ የሁዶች ባሲሩት ሲራና ደባ ሲህር ወይንም ደግሞ ድግምት ማድረጋቸው ይታወቃል ነው ይሄን ሲህር ከተደረገባቸው በኋላ የዚህ የድግምቱ ደባ በሳቸው ላይ ከተጣለ በኋላ አላህ Subhanahu Wa Ta'ala ያወረዳቸው ሱራዎች እነማን ናቸው ነው አንደኛ ሱረቱል ኢኽላስና ሱረቱል ፈለቅ ሱረቱል ኢኽላስና ሱረቱል ፈለቅ ሁለተኛ ማለትም ለሙአውዘተይን ሐመሩሃ ደግሞ ሱረቱል ፈለቅና ሱረቱን ናስ መደግሞ ለና ሐመሩሃ መልስ ናቸው ይላል አያቹ ኡክታችን ሐመሩ ሐለች ማለትም ሱረቱል ፈለቅና ሱረቱን ናስ ለማለት ፈልጋ ነው ሰይድም እንደዚሁ ሱረቱል ፈለቅና ሱረቱን ናስ ለማለት ተፈልጎ ነው አለ እነ ሰምራ እና ሀንዬ ደግሞ ነው ያ ሳይሆን ትክክለኛው መልስ መነው አሉ ምን ለማለት ፈልገው ነው አአ ሙአዊዘተይንና ሱረቱል ፈለቅና ሱረቱን ናስ ሁሉንም ያጠቃልላል ነው አው ልክ ኑር ጀናም ያው ለና ሐመሩ ሐ ያለች ነው ሱረቱል ፈለቅና ሱረቱን ናስ ወክታችን ሄራም ያው ካንዳንዶቹ ጋር ሼር አድርጋለች እና ያየን ከሆነ አሁንም በዚሁ በዲያስፖራው ላይ ጥያቄው ለሁለት ነው የተመለሰው አንደኛው ያገኘ ሲሆን መልሱ አንደኛው ግን ስቷል ትክክለኛውን መልስ ያገኙት እነማን ናቸው ካላችሁ መልሱን ለና ሐመሩሃ ብለው ያለፉት ናቸው ሱረቱል ፈለቅና ሱረቱን ናስ ሊሆን ይችላል ሙዓዊዘተይንም ሊሆን ይችላል ምክንያቱም ሙዓዊዘተይን ማለት ራሱ ሱረቱል ፈልቅና ሱረቱን ናስ ነው ምንም ልዩነት የለውም ገብታችኋል አንዳንዱ ዛሂራን ያይና በግልጽ ይመለከትና በቃ ሱረቱል ፈልቅና ሱረቱን ናስ ነው ቁላው ረቢል ፈልቅ ቁላው ረቢል ናስ ፊኒሽ በቃ خلاص አንድ ናቸው እየተባለ መሸወድ አይ አንዱን ይመርጥና አንዱን አጥቶ አንዱን አይሆንም አይደል እንዴ ስለዚህ ኤክስ ኤክስ ያደረገ መደፈን የሚችልውን ጥያቄ በዚህ አይነት መልኩ ተሸውደውና በቃ ከ180 85 90 እንዲያመጣ ተደረጋለ ማክሲመም ማርክ በቃ የመጣው 85 ወይ 90 something ነው ገብታችኋል አንዴ በትክክል ግን ቢያስተውሉ ጥያቄውን መደፈን ይችሉ ነበር ከ100 100 ማምጣት ይችሉ ነበር ነው ዋናው ነጥብ ايه هلو تاريا من دن او كالاچو ان انتس من اكل تزاقاشتات جوالنو اهون انجدي جوز عمك اج ارسن عندي جنرالي ريفايز النار اقوالن كزان بوان اتنالن يات اي ايكو سلتقن كالل اللي على اتشونا او اندت المشاود قطرها سبات لاي إن هو إلا ذكرون لميلو ذكرين لميلو إيهي انتن سلم هونو نمي قلت لن إلا ميلونو إلا ميلون زيلا شرط إيام هونواننا على مهونوان لي قلت لن إيشلال الزان يوغاس زيقا نفي مهونواننا على مهونوان بمن ماوك إنشلال لن إن شاء الله تياك إيه قبتو قونا جزاك الله ألف خير بنقراتشن لاي ما شاء الله تبارك الله የድሮ ኡስታዝ ነጃሺ ድምጽ ስለተመለሰልን በጣም ደስ ብሎኛል ማሻአላ እና ጥያቄ ይሄ ነው ማሻአላ ከገባ ጀዛኩሙላሁ ኸይራ ሰላም አለይኩም ወራህመቱላሂ ወበረካቱ ጥያቄው ግልጽና ጭር ነው አላህ ሱብሃነ ወተዓላ መጀመሪያ እስኪ ለውቅታችን ዱዓ እናርግላት አላህ እንዲያው አፊዋን ጤንነቷን ይመልስላት እያንዳንዷን እነዚህን መስል ደግሞ ህመሞች እና ትንሽም ቢሆን ስሜቶች አላህ ሱብሃነ ወተዓላ ለሌላ አይደለም እና በእነዚህ ትንሽና ጠቃቅን ህመሞች ደግሞ አላህ Subhanahu Wa Ta'ala ወንጀላቸውን ከሚያብስላቸው ወንጀላቸውን ከሚምርላቸው እህቶቻችን መካከል ያድርግልን ጥሩ ጥያቄ ነው ጥያቄውን ለማየት እነሷውን እሷ ምን እንደምትፈልግ ታቃላችሁ እህታችን ነው ሙስሊማ ፎርሙላ ነው እየጠየቀቻለችው ምክንያቱም ቀደም ስለ ኢን በመናወራበት ሰዓት አንድ ፎርሙላ ጠቅሰናል ምን አይነት ፎርሙላ አካላችሁ ኢን ሸርጥ ያለ መሆኗና ላለ መሆኗ ምን ለይበት አንድ ነጥብ በተለይ ናፊያ ከሆነች ከናፊያውጭ ሌላ ልትሰጥ ትርጉም ሌላ ትርጉም ልትሰጥ አትችልም ማን ኢን መቼ ኢን ደግሞ አለው ከናፊያውጭ ትርጉም ልትሰጥ አትችልም اذا كان بعضها الا ከሷ በኋላ የመጣው الا ከሆነ ከምን ውጭ ትርጉም ልትሰጥ አትችልም ከኢላ ውጭ አሁንም ተመሳሳይ በሆነ መልኩ በዚህ አይነት አገላለጽ እና በዚህ አይነት አቀራረብ ላ ነፊ ለመሆኗ ላ ለተእኪድ ለመሆኗ ይዚህን አይነት ፎርሙላ አምጣልን ወይስ አለ የለም ነው ጥያቄዋ ግልጽ ለማድረግ ለሁላችሁም ብሩ ይሆን እዚህ ጋር ጀማ ስለ ቋንቋ سنነጋገር ገብታችኋል ስለ ቋንቋ ዲፕሊ سنናወራ አንዳንድ ጊዜ ግልጽ የሆኑ መርሆች አሉ። በጣም ብሩህ ነው የሚታዩ ደንቦችና ህጎች አሉ። አንዳንዴ ደግሞ ዝም ብለን በፎርሙላ ወይንም ደግሞ ግልጽና ብሩህ ነው በሚታይ ደንብና ስርዓት ሳይሆን ምን ይባላል እንደየቃሉ አገባብ ማወቅ እንችላለን። ምን ይላሉ ዑለማዎች ቢሐስቢ ሲያቂል ከላም እንደየቃሉ አገባብ ነው እንጂ ልንተረጉመው የምንችለው እንዲ ስለሆነ እንዲ ነው እንዲ ስላልሆነ እንዲ አይደለም ምንንልበት ሁኔታ ሁሌ አይፈጠርም ማለት ነው ኢሬጉላር ነው ገብታችኋል አንዴ አንዳንድ ጊዜ ኢሬጉላር ይሆናል ይህ ቋንቋ ስርዓት ነው ገብተሻል አንዴ ሙ ሙስሊማ ስለዚህ አሁን እዚህ ጋር ላ ተእኪድ መሆኗን በምን አይተ ነው በምን አውቀ ነው ካልሽኝ ደግሞ አለው ነጥቡን ያጂ ቢሐስቢ ሲያቂል ከላም according to the context of the sentence ይላሉ አይደል እንደ እንግሊዝኛ ተናጋሪዎች ያው አውሮፓ ላለ ሰው እኮ እንደው ግፍ እኮ ነው አሁን አፍሪካ ያለ እንደው አውሮፓ ላለ ሰው እንግሊዝኛ ሲናገር ያሳፍር እንዴ ነው ነገሩ አይደል እንዴ ያደጉ የተባሉበት ሀገር ላይ ነው ያላችሁትና እንግሊዝኛ ተናጋሪዎችም እንደዚህ ይላሉ እንደየቃሉ አገባብ እኛም ደግሞ በአረብኛም ሲያስተምሩን ቢሐስቢ ሲያቂል ከላም እንደ የቃሉ አገባብ ይሆናል ማለት ነው። ያ ጀማ ግልጽ ነው አይደለ? ኡሙ ሙስሊማ ግልጽ ነው? ኦኬ በጣም ጀዛኪላ ኸይረን። እንደው አላህ ይጨምርልሽ። አላችሁ ወይስ ተኝታችኋል? ኖ አላችሁ እኮ ስላችሁ እየሰማችሁ ነው ለማለት ፈልጌ እኮ አይደለም። ተኝታችሁ ነው ወይንስ ቁጭ ብላችሁ ነው ለማለት ፈልጌ ነው። አገባቡ እንደዛ ነው። አያችሁ የቃል አገባባውን። ተኝታችሁ ነው ወይስ ቁጭ ብላችሁ ነው ያላችሁት? ሐቁን ተናገሩ ይባል። አሁን እሱ ሚስጥር ያዙት፣ ግን ለማንኛውም ተውት። እንዲያው ሁሌ እንዲያው ማትዋጥልኝ እንዲያው በዲያስ ተኝተናል አለ። አያችሁ አይደል እንዴ? ቁጭ ብለናል። ኦሙላቢዲን ማሻአላ መኖርም አላችሁ ጋደም ብላችኋል ማለቴ ነው። ሐቁን ነው እንደዛ ነው። ነቅተናል አለች ሀያት። አዎ ፕሊስ አደራ። እኔ እንደ ሁሌ አደራ እምላችሁ ድርስ በምትከታተሉበት ሰዓት አዎ ቁጭ ብላችሁ ቢሆን ነው የምመርጠው። እንዲያው ጋደም ብላችሁ የምትማሩት ነገር ትንሽ አይ ዶንት ፊል ኮምፈርተብል፣ እኔ ደስ አይለኝም። ለምን ብትሉ እኔ የአርቤን ሀዲስ ያስተማርኩት የመጀመሪያው ሀዲስ ነው ምትዝ የሚለኝ ዑለማዎች እስቲንባጥ አድርገው ያወጡት። ገብቷችኋል እንዴ? ወአስነደ ሩክበተይህ ኢላ ሩክበተይህ፣ ሰውን ተመስሎ የመጣው ጅብሪል ማለት ነው ረሱል ሳ ሰለም ዘንድ በመጣ ሰዓትና ምንድን ያላቸው አክቢርኒ አኒል ኢስላም ወአክቢርኒ አኒል ኢማን፣ መታ ተኮኑ ሰዓ መሰል ጥያቄዎች ሲጠይቃቸው ስለ ኢስላም እስኪ ንገሩኝ። ተማሪ ሆኖ ተማሪ መስሎን የመጣው አረ እንዴ ስለ ኢማን እስኪ ንገሩኝ ሲላቸው፣ ቅያማ መቼ ነው የምትከሰተው ሲላቸው፣ አላውቅም ሲሉት፣ ካላወቅ የቅያማ ምልክቶች ምን ሊሆኑ ይችላሉ አጫውተኝ ሲላቸው፣ ረሱል ሰለላሁ ዐለይሂ ወሰለም ከሄደ በኋላ ምን አሉት? እሱ እኮ ጅብሪል ነው። አታኩም ሊዩአሊመኩም ዲነኩም፣ ዲናችሁን ሊያስተምር ነው እናንተ ዘንድ የመጣው አሉ። እዚህ ጋር ዑለማዎች ምን አሉ? አያችሁ አሉ፣ ተማሪ በሚማርበት ሰዓት ምን አይነት አደብ፣ ምን አይነት ስነ ስርዓት መላበስ እንዳለበት ለማመላከት ተፈልጎ ነው። ስለዚህ አንድ ተማሪ አሉ በሚማርበት ሰዓት ልክ በዚህ ሐዲስ ላይ እንደታየው ልክ በዚህ ሐዲስ ላይ እንደተጠቀሰው ቢሆን አፍደልና በላጭ ነው አሉ። ገብቷችኋል እንዴ? እውቀት የኛ ጥረት ነው፣ ግን የኛ ጥረት ነው ማለት በእኛ ልፋትና ድካም ብቻ የሚገኝ ነው ለማለት ሳይሆን የአላህ ፍቃድና የእሱ እገዛ ሲታክልበት ነው። አላህ የመረጣቸውን ሰዎች ከለፉ ከደከሙ በኋላ ያሳውቃቸዋል። አላህ ያልመረጣቸው ሰዎች ከሆኑስ ቢለፉ ቢደክሙ ሌት ተቀን ቁጭ ቢሉና ሰዓታቸውን ሙሉ ሰክሪፋይስ ቢያደርጉ ምንም አያገኙ። በቃ ኸላስ ዌስቲንግ ታይም ነው። ስለዚህ እንዴት ሊገኝ ይችላል? የብርቆች ሁሉ ብርቅ የሆነው ሀብት ንብረት ሊጠፋ ሊሰወር ሊለይ የማይችለው እውቀት ነው። ገብቷችኋል እንዴ? እኛ የምንይዘው የምንጨብጠው ወይንም ደግሞ የምናየውና የምንመለከተው ሀብታችንና ንብረታችን ወይ የምንበላው ወይ የምንጠጣውና የሚወጣ ነው፣ ወይም ደግሞ የምንለብሰውና የምንጫመተውና ከዛም በኋላ ደግሞ ቀን አልፎ ቀን ተተክቶ የሚያልቅ ነው። አሊያ ደግሞ ለቀሪ ቤተሰብና ዘመድ አዝማድ ጥለን የምናልፈው ሀብት ነው። ከእኛ ጋር ግን ተጣብቆ አብሮ ተያይዞ የማይለየን እውቀታችን ብቻ ነው። ይህንን የመሰለ ድንቅና ብርቅ የሆነውን ሀብት የምናገኘው በእኛ ልፋት ብቻ እንዳልሆነ ልብ በሉ። በእኛ ድካም ብቻ እንዳልሆነ ልብ በሉ። ይልቅስ በአላህ ስብሓነ ወተዓላ ፍቃድ በሱ እገዛ ሲታክልበት ብቻ ነው። ግልጽ ነው አለ እንዴ? ስለዚህ ያ ጀማዓ እቺን ነገር ልብ በሉ። አቀማመጣችን ጀምሮ አቀራራችን ጀምሮ ሁሉንም ነገር አላህ በሚፈልገው አለይሂ ሰላቱ ወሰላም ባስተማሩትና ባመላከቱት መልኩ ቢሆን لنيم لنانتم يردال بي يسلم ما سبنو لنيم لنانتم يردال بي يسلم ما سبنو اشي مسنا بچا مسنا بچا يما درگو مچم زاري بگزيني علقو لمن دون علاقم اساطره نو يهون منن دون علاقم اسكي طياقي بقران كوردوت سراوچ مچرشا يوردچو سرا مان تبالالچ استمر يالو ያስተማርኩት ነው መጠቃቸው ያጀማ በቁርአን ውስጥ ኮረዱት ሱራዎች መጨረሻ ላይ የወረደችው ሱራ ሂራ ምን አለች ኢዛጃአ ሱብሃንአላህ ማሻአላህ ዛሬ ለመጀመሪያ ጊዜ ሂራ ቀድማ ስትመልስ ለመጀመሪያ ጊዜ ሂራ ቀድማ ስትመልስ ዛሬ አትለቀቀም በቃ ባይለኛው ዱዓ ተደርጎላት ካልሆነ በስተቀር አይደል እንዴ اسكي اختاتين هيرا ملسالج بنت الخير سورة النصر ملسالج ام مسلمة اندي عند سوانكو انا اساساتم اندي هيرا بك امك انيو بزابش ان اندو انتي بچا ملسي شوال بيه لانتي دو على رقسل تدرد درو بك انتي بوالا تكتلوني ملسوت انا اتعرى كتبالي اتعرى انجدي كان ايتو نوكالش انجدي لانتي بچا ونال መጀመሪያ እኔ ነኝ ሳይሆን ከኔ ኮረጀው ነው ጨምሪበት እንጂ አንቺ ደግሞ ከኔ ኮረጀው ነው ካልሽ ነው የሚያሳምነው አረለ እንዴ አዎ ከኔ ኮረጀው ነው ካልሽ በቃ ትክክል እንላለን እና ኢዛ ጃአ ምን ልዩነት አለው ለምን ሱረቱ ነስር አላልሽም ያለች ነው ሙላቢዲን ደግሞ በቃ ቻሌንጅ ይዛ መጣች እኔ ነኝ ጀመርኩ ካልሽማ ለምን በትክክል የሱራው ስም سورة النصر نو انجي اذا جامت شوهننا بيونم جن اها بيونم جن اندالك قدم نو عليك چايا چوار اندي سورة النصر كمل اذا جابي باسات ترو شلال بيه نو عليك دمو تاچن وان نو دمو يو يملسوط انسا حساب نو انجدي يتكراكر كلات كونو የመልሱ ጽንሰ ሐሳብ ነው እንጂ ሌላ አይደለም እኔ አሁን መረዳቴ ነው የተፈልገው አይደለም እንዴ አለች አረ እንዴ ያው በቃ መረዳቴ ከተፈልገ ኢዛ ጃ አልኩ ሱረቱ ነስር አልኩ the same thing አረለ እንዴ በቃ ኡሙ ላቢድን ባትቀበይም ኡሙ ቡኒብ የስ ብላ አጸደቀችው ኡክታችን መግፊራም ደሞ ደገፈችው በቃ በቃ በቃ በቃ ስለዚህ الله سبحانه وتعالى اسكي لوقتاچين يچمرلات بزو حاجه يالات تهتاچين نچ الله سبحانه وتعالى حاجهوچوان بمولو يستكاكللات الله سبحانه وتعالى باسبچوم بالاسبچوم حاجهوچوان بمولو يملالات الله سبحانه وتعالى انجدي كلن نجر استكاكلولات كلن نجر امچاشتولات እስላማዊና ሸሪዓዊ የተሰኘው ቤተሰብ ከመመሰረቱት እህቶቻችን መካከል አላህ ያድርግልን አላህ Subhanahu Wa Ta'ala የጀነት ሰው ያድርግልን አላህ Subhanahu Wa Ta'ala ቁርአንን በትክክል ተረድተው ቁርአንን በትክክል አንብበው ቁርአንን በትክክል ቀርተውና ተግብረውበት ዱንያም ላይ ስኬትን አኺራም ላይ ደስታን ከመጎናጸፉት እህቶቻችን መካከል አላህ Subhanahu Wa Ta'ala ያድርግልን አላህ Subhanahu Wa Ta'ala አንድን ነገር ጀምረው በጽናት አንድን ነገር ጀምረው በቀጣይነት ከሚመሩትና አላህ ዘንድ ተወዳጅ የሆነውን ስራ ማይክ ፍሬ